ይላል። በመጀመሪያ አሰላሙ አለይኩም ወራህመቱላህ ብለህ ሰላት ስትጨርስ እዚህ ነው የደረስነው። يقول بعد السلام استغفر الله استغفر الله استغفر الله فباكاتشو حفظو تستي مكنياتهم بيك انو متارغوت نغرنو بيك انو ديلي ديلي بيانس بيانس امست غزي متارغوت سلوهوني حفظوت حفظ بامارنيان بيهونم يعني اندان نغر الله بامارنيان ميهون بامارنيان سياقتاتشو باربنيا سياقتاتشو بامارنيان ميهون الله انا استي اقباب حفظ استغفر الله استغفر الله استغفر الله طيب عند سو يتايقال عند سو بزينا ቆይቶ አስተግፍር الله ይላል خمر ሲጠጣ አስተግፍር الله ይላል አንድ ወንጀል ካደረገ ከዛ በኋላ አስተግፍር الله ይላል አንተ ግን በሰላት ውስጥ ነበርክ سبحان ربي الاعلى ستل سبحان ربي العظيم ستل الله اكبر ستل ነበርከው በማዕሲያ አይደለም ነበርከው ለምን አስተግፍር الله ትላለህ ብለው ቢጠይቅ ድሮ እንደነገርኳችሁ ነው ምክንያቱም አንድ ሰው ሰላት ውስጥ ገብቶ እስከሚወጣ ብዙ ነገር የጎደለው ነገር አለ ሰላቱ ሙሉ ሰላት 100% አቅርብ ያለው የሚለው በጣም ራሱን የሚጠላ ሰው ነው ሙሉ ሰላት የሚያቀርበው ነብዮች ብቻ ናቸው ሐታ الصحابه ሰላታቸው ጉድለት ነበራቸው ቢያንስ ቢያንስ ልብህ ወደ ሌላ ሲሄድ ጉድለት ነው ይራሱ ስለዚህ ምንድነው ጌታዬ ነዓም والله اني ሰላት ሰገድኩ አሁን ግን ብዙ ነገር ጉድለት አለው ሱና ተውኩት አንዳንድ አንተም ተጠላው ነገር ያደረኩት አለ በውዱኡ ትክክል ላይሆን ይችላል በሱናው በትክክል ላይሆን ይችላልና አንተ ራስህ ያው የቀረው ይያሟላ ካልሰጠኸኝ እኔ በጣም ወንጀለኛ ነኝና አስተግፍርላህ አስተግፍርላህ አስተግፍርላህ ግፍርልኝ ማለት ነው ወንጀል ስላደረክ አይደለም ግን ሰላቱ ጉድለት ሙሉ ሰላት ለአላህ ስላላ ስረከብከው ነው ይቅርታ የምትለው ያለው ከዛ ቀጥሎ تقول اللهم انت السلام ومنك السلام ብዙ ሰዎች ምን ይላሉ اللهم اليك السلام እንደፈለጉት ነው ቢሉ اللهم انت السلام ومنك السلام واليك السلام وعليك السلام ይሁሉ ማና መጣው عليك السلام على من سلام يا اخي الله راسه سلام ነው እንዴት عليك السلام ትለዋለ ከዛ በኋላ واليك السلام ትለዋለ اليك السلام አንተ ለምሳሌ ኢብራሂም ላንተ ነኝ ብትለኝ እኔ ራሴ ኢብራሂም እኮ ነኝ ኢብራሂም ላንተ ይሁን ትለኛለህ ራ እኔ ራሴ ኢብራሂም ነኝ አንተ ደሞ ለአላህ ሰላም ነው ራሱ አላህ ሰላም መሆኑ ታቃላችሁ አላሁ የለሁም ወንድሞች አላሁ እሺ እና አላህ ስብሐተ አላህ ወ ሰላም አልመሊኩ አልቅዱስ ሰላሙ አልሙእሚኑ አልሙሃይሚኑ አልዓዚዙ አልጀባር ሙተከብር አይልም نعم اذا نقول اللهم انت السلام ومنك السلام تباركت يا ذا الجلال والاكرام كذا قتلوا لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير تلاله انذي ايهم يبالوا بثلاث تنتن بثلاث صلات لمثاله بظهرنا بعصرنا بالعشاء عندن غزي نو متلو بفجرنا بمغرب جن اسر اسر غزي نو متلاچو مندنو سو لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير بامس ثلاث يبالال كثرات بهالا معناتيه نو بمقربنا بفجر جن 10 غزي تلواله 10 غزي ياله ما شاء الله ارات كبني اسماعيل يميبال يتطرو زر كنسو ارات بيقنو ارات باريا نصا اندا وطا نو يمتاسبله طيب كذا بهالا اللهم عني على ذكرك وشكرك وحسن عبادتك تلاله بمرني كفلكم بلو انت جيتاي طرو عباده لا قرب لانت انا طرو ذكر لا رغ لانت عبادهنا ذكرنا شكرو مسغناو بطرو ودانت اندا درسو ارداني معناتنو اللهم عني على ذكرك طرو ذكر اندا درغ وشكرك مسغنا يميجبح مسغنا اندست وحسن عبادتك يمتفلغون عباده ودانت اندا درس ارداني معناتنو كذا قتلو يقرا ايه الكرسي الله لا اله الا هو الحي القيوم يهدمو يمتقراو بمقربنا بفجر 10 10 غزي بليلا كن عند عند غزي تلاله معناتنو كذا بهالا قل هو الله احدنا قل اعوذ برب الفلق قل اعوذ برب الناس انذي 3 دومو بمقربنا بفجر 3 3 غزي بليلا ليلا صلاه كن ب 3 ليلا صلاه كن عند عند غزي تلاله معناتنو طيب كذا بهالا ين كجرسك بهالا تقول سبحان الله 33 غزي الحمد لله 33 غزي الله أكبر 33 جزية لله ولكن بمجرشة طبعا لا إله إلا الله وحده لا شريك له بلا تزقال له قن الزهلاي الزهلاي من اللي ببزو من قد متوال تسبيح تهليل تكبير يالو بصلاة وسط بأمست ما يكون كنا برمسلين أهو نسمى له أهو نسمى له إيشي إنها من تلال له كفلك دمو أراتين يوم على تنوي سبحان الله والحمد لله ولا إله إلا الله والله أكبر سنتونو أرات هاي أمستك زي تلات شوال له سبحان الله هاي أمستك زي نا الحمد لله هاي أمستك زي لا إله إلا الله هاي أمستك زي الله أكبر هاي أمستك زي سنتونو متوهن وال يدمو يبالال طيب اهون سنتهونو سبحان الله سبحان الله 333 عندي هنا ولتنيا 10 غزي ثلاثنيا 11 غزي كفلك دمو سبحان الله والحمد لله ولا اله الا الله والله اكبر هاي 5 غزي متهونوال طيب يدمو بهلت منقل لتلو تشلاله لمثال سبحان الله سبحان الله سبحان الله سبحان الله 33 غزي الحمد لله الحمد لله اندزي كفلك دمو سبحان الله الحمد لله الله أكبر إيه عندك زينو هذا لم سبحان الله الحمد لله والله أكبر هلتك زينو اندزي سنتك زيت لالي سلاسة سوستك زين اندزي كالك موت ازت رازت أنه هنو والمالتنو ما انو يالقباوي قبتوا شالي نقر لمسالي انانتي اهن هلا تشلي لمدنو انديتنو سبحان الله سلاسة سوست الحمد لله سلاسة سوست كفلك قن سوستو جمراتشو عندك سبحان الله الحمد لله الله أكبر and سبحان الله الحمد لله الله أكبر سلاسة سوس قزي بلونا متو إزت أنا زت أني هنا له كذا متو نيو لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ثلاله طيب كذا قلت له كذاك الطلو يعلو إن شاء الله يقول سبحانه وتعالى يا أخوة السنة عند الدعاء يهن نقر كتش الرسن بهالا هلو كتش الرسن كصلاة بهالا يعلو ذكر بمولو كتش الرسن بهالا أهن من متال دعاء متال مالثنو دعاء سي متال كهلو صلاة كمج بمج الرشا مهنا اللبتي أخوة دعاء بمج الرشا نميهنو مكنياتهم كصلاة قاعد اللم دعاو كصلاه قاعد اللم كصلاه وجه انو سلازي دعانا درق موي بتلن لا تادر قال له لكن بمجرشانو متادر قو يتكلك لو من مسلاتشو يتكلك لو نقر يعني قدتا فرد سقده ودنتنو مقباتو كل كلنو كويستي يتكلك لو نقر من دنو عندسو فرد سقده قدتا ودن تنسيهد كل كلنا ودى دعاء إجهنا وتتدعى ما رقو كل كلنا وهنا قر سلزي يه أذكار الصلاة تقلال لك أرسك بهلا بما أرشا قزي دعاء ترقال له إشي دعاء أقباب له يا أخوة دعاء الله عندك أبلوك فلك يلالو والسنة عند الدعاء رفع اليدين أثناءه هلت إجه كف ترقال له ومسح الوجه بعد انتهاء كأرسك دمو فيتن دزي تابسال له مالتنو وأن يبدأ الدعاء بالحمد لله والصلاة والسلام على رسول الله صلى الله عليه وسلم ستجمر بمقوسة جمر عند يوم الله سبحانه وتعالى عند الأنبياء نبرو يميت أي قوة نقر عند مسمر هنا يا الله مقوسة قن متو مسمر هنا متو قالت يا مقوسة متونا يا يفلقوة نقر عندك قلبي بعندك قلبي قلت سوتال لمن الله يقول بلبيها لمن دفلك الله يقال سلزي مقصانا صلاة على النبي ومتابزا ومجمريا نعم اهون اني ان نقر لا استمرا شوفا اللي قال له سلا دعاء من دنو ما ساتر بدعاء بتقام طرونو هلو ما ساتر مالتي يعني عند السو اندال كواتشو كويستي يمنو يربشن يكون والله يعني بزو مقصات ارقنا صلاة على النبي تارقنا يا تشي فلكات نقر بتكيت واتاس كمت الله مالتنو اهون عندك قرآن آية عند مثال لسات اتشونين كنيغا تملكتو انقدي يقول الله سبحانه وتعالى في سورة القصص سلم موسى سيناقر من هلال ولما توجه تلقاء مدينة قال عسى ربي أن يهديني سواء السبيل. موسى عند سو قدلو يعني عند سو متأنا ارى موسى يفرعون تكتاي تشكو لقدلوه يفلقونو بلو سيناقرو ششتو ودليل اقر هيدا مالتنو مدينة متبالو اقر ودزا هيدنا الزانقدي بتشاونو وطاتنو غوبزنو هايلنيانو لك دمو مهورنو اسكاون درس رسول الهونم اسكاون درس نبي ادلم تراسو نو انا ودا مدين يميبال هيدنا اذا مندر سيغبا سوچو كاند كوري كاند وها وها اياوطو لراساچو غرباچو يملو نبر فيولوچاچو نا كفتوچاچو دمو ياتطو نبر لكن هولت لجاغدودوچ نبرو اذا ወደዛ ራቅ ብለው ጠጋ ብለው እዛ ኮንዶቹ ለመከላከል ስላል ወደዱ እዛ ይጠብቁ ነበር። አሁን ሙሳ ያያቸውና ኃይሌ ያለው ወንድ ውሃ የጠጣ ውሃ ያወጣ ሄዳል ደሞ ፍየሎቹ አምጥ ደሞ ያስጠጣል። እነዚህ ግን ደካሞች ስለሆኑ ሁለት ልጃገረዶች እዛ ጠጋ ብለው ይጠብቃሉ። ሙሳ ያያቸውና ከዛ አዘነላቸው ካዘነላቸው በኋላ ሄዶ ምን አላቸው ምንድነው እናንተ ምን ሆናችሁ ነው አላችሁ የሁላችሁ እንግዲህ ሹፉል አደብ እና ምን አሉት እነሱ እኛኮ አባታችን በጣም ሽማግሌ ነው በቤታችን ቁጭ ብለዋል እኛ ደግሞ ያኒ ውሃ የምንወስደው ወደ ቤታችን እኛ ሁለት እህት ማማሽነና ደግሞ እየውል ያኒ ኃይለ ያላቸው ወንዶች የቀዱ እኛ ግን ዝም ብለን እዚ سنጠብቅ ነው ምንውለው እናድረው ብለው ነገሩት ማለት ነው። አሁን ሙሳ ምን አደረገ? ሙሳ ወደዛ ውሃ የሚቀዳበት ቦታ ሄደና አንድ ድንጋይ ነበርአሉ እንትኑን የሚሸፍነው ያኒ ኩኩሪው የሚሸፍነው አንድ ነበር። ይህ ሰባት ሰዎች ነው የሚያነሱታሉ። ሰባት ሰዎች አብረው ነው የሚያነሱት። የሸፈነው ብረት ነው በብረት የተሰራንት ነው። ሙሳ ብቻውን አነሳው ማለት ነው። ሱብሃንአላህ አልዓዚም ተመልከቱ እንግዲህ አያው በቁርአኑ ይሄን ነገር እንደተጠቀሰ ልንገራችሁ። ታሪኩ የተከታተላችሁ አኽዋና እና ሄደና ብረቱ ራሱ ብቻውን አነሳው። ሴቶቹ ግራ ገባቸው። ይህ ብረት ሰባት ሰዎች መጥቶ ነው የሚያነሱት። አንስቶ ብቻውን አንስቶ ከፈተውና ውሃ ሰጣቸው። የሚፈልጉትን ውሃ ቀድቶ ሰጣቸው ማለት ነው። አሁን ልጃገረዶቹ በቃ ዝም አሉና ሄዱ። ወደ ቤት ሄዱ። አባታቸው ለአባታቸው ነገሩ ማለት ነው። ይኸውላችሁ እንግዲህ ቁርአን ላቀራላችሁ ولما توجهت القاء مدين موسى كفرعون ششتو ود مدين يمتبالو كتما كهده بوهالا قال عسى ربي أن يهديني سواء السبيل. الله سبحانه وتعالى إن شاء الله يقرأ لن يمهدبت بوتا ألاو قوم سدتن يانن الله انتوكيان مهدو بلو هده. ولما ورد ماء مدين قرآن يكره نو إذا مدين يمتبالو بوتا كدرس بوهالا وجد عليه أمة من الناس الناس وشو تسبسبو وها كوكوريو لا كنترو وها وسيق أدو أغنياتشو. نعم يقول وجد عليه أمة من الناس يسقون ووجد من دونهم امرأتين تذودان. نعم هلت مسكينوش هون هلت سيتوش لجاقرونش مارت الشباب سيتوش لبتشاتشو الزاقلل بلو كوش بلو اياتشونا كذا وهلا قال ما خطبكما ان انت من هنا تشوال زي بتاعكم اللي متكمتوا بلو موسى نزل جاغروج تيقاتكم ماتنو قالتا منالا منالو النسو لا نسقي حتى يصدر الرعاء وابونا شيخ كبير ان يكون دمتايو نو بيقنو كو يتواردن نو بيقنو زي يمتان ከወንደቹ መከላከል ስለማንፈልግ ደሞ ወንድም ደሞ የለንም አባታችን ነው እሱም በጣም ሽማግሌ ነው እቤት ቁጭ ብሏል አይወጣም አይገባም እንደዚህ ሽማግሌ ነው እኛ ደሞ ወንድ የለንም ስለዚህ ራሳችን መጥተን በህፍረትና በጣም በፍራቻ መጥተን ሁሉ ሰው ውሃ ይዞ ከሄደ በኋላ ብቻችን سنቀርብ ብቻ ነው ውሃ የምናወጣ ብለው ነገሩት ማለት ነው። ፈሰቃለሁማ ሄደና መክፈቻውን ራሱ ብቻው አንስቶ ያኒ ውሃ ሚገባቸው ውሃ ሰጣቸው። ثم تولى እንግዲህ ይወለ እኔ በሆነ ወይ ማንተ እንደምን ነሽ ደህና ነሽ እህቴ ምን ነው እዚህ ቁጭ ያላችሁ ለምንድን ነው والله ውሃ እኮ እናንተ የመሰላችሁ ደሞ ውሃም ይቀዳላችሁ ሰው ታጣ አው ታጣ እንግዲህ እንደርዳችሁ ነው ይረዳና ከዛ በኋላ ኢንሻአላህ ጥሩ ትውቅ ያድርግልን ጀዋላችሁ ስንት ነው የኔ ቴሌፎን ደሞ ይሄ ነው የኔ ካርት ይሄ ነው እንደዚህ ነው ምንለው አይደለም ሙሳ ግን ነብይ ነው እንደዚህ አላለም ምን አለ ሰጣቸውና ውሃ فسقى لهما ثم تولى الى الظل عند زاف نبر اذا سر هدو قچ على لبچاو معناته نو قچ بلو من يتبقى نو يا اللهن رحمه يا اللهن ستوتا يتبقى نو انغدي قال ثم تولى الى الظل فقال يقول له ينو انغدي ملكتو دعاء سيادر يا ربي اني كفرعون ششتمت شالهو እኔ ስንት ችግር ነው ያገኘሁ በመንገድ በጣም ነው የደከመኝ እንዲያውም ርቦኛል ከራብ በኋላ ደሞ ውሃ ደሞ ጠምቶኛል ደሞ ሰው የት ላድር ነኝ አሁን ማደሪያም የለኝም ጌታይ ይሁሉ አላለም ምክንያቱም አላህ ያቃል ይህ ነገር ይሁሉ ያቃል አላህ ሱብሃነ ወተዓላ ባንዳ አረፍተ ነገር አለ መጀመሪያ አላህ የሚገባው ሙጓሳሳት ሰጠው يا رحمن يا رحيم يا غفور يا ذا الجلال والإكرام يا بديع السماوات والأرض يا فاطر السماوات بدون عمد بلو بتام انت ست او مالت نو كذلك من عليه قال فقال ربي إني لما أنزلت إلي من خير فقير إني أنت ست أين نقر يهن ست أين يهن ست أين يهن ست أين على لهم أنت تاك على አንተ ታቃለህ ጌታ ልክ ሰይድና ኢብራሂም እንዳለው ኢብራሂም ወደ እሳት ሊያስገቡት ሲሉ ሸይጣን መጥቶ አማከራቸውና በመንጃኒቅ መንጃኒቅ ታቃላችሁ ይሄን ድንጋይ አርገን የምንወረውረው እዛ ያስገቡትና ወረወሩት በሰማይ ላይ እንደዚህ ተንሳፎ ሲሄድ ጅብሪል መጣ ይባላል ምን ነው ኢብራሂም አለው ምን ትፈልጋለህ አለው ከዛ በኋላ ያ ጅብሪል ካንተ ወይስ ከአላህ አለው አረ እኔማ ምን ሰጣለሁ ከአላህ ነው እንጂ አለው اللهم ما من تياك ياسفلغوال اني مفلغو اسياك علالو من تفلغالك تلاني علي اهون تفتطنا الله متأيك التأيك اهم اني قن الله ياك علم من دم يفلغن الناس سلام عليكم بلو سشن يوم عالتنو موسى دمو من هذا الرقي ربي يالو نعم اني شوفوا اسكزي درس التأيك اهم ربي اني لما انزلت الي من خير فقير انتي ستهين خير ينو ميبجو بله ينو ميشالو بله ينو ميرداو بله لنيا ميتكمن انت ستاين يقبل الله جن هنتاي انت تاقله بلو طيقو معناتنو تقلالا تقلالا يموسى دعاء تقلالا باند غماش عرفت النجر نو يتقلالو مناله يا ربي اني لما انزلت انت يوردكلني الي من خير انت يوردكو خير لنيا ميتكمن يمتلو فقير بتام ياسفلغنيال بتام فقير نينا لنيا تقم يهونو نجر ستاينالو አሁን ይውላችሁ አላህ ምን ይሰጣዋል ብላችሁ ያን ታስበላ እኛ ምን አስበሁን እንጀራ ሊሰጣው ነው ወይም ለመርየም እንደዛፍ ሊሰጣውና ወሁዚ ኢለይኪ ቢጅዝ ነኽለቲ ተሳቅጥ አለይኪ ሩጥበን ጀንያ ያኒ ሊላት ነው ተምር ሊሰጣው ነው ውሃ ሊሰጣው ነው ብለን ነው ምን ተጠብቀው አይደለም ላ እሱ እንደሱ ብሎ ያኽዋና በደንብ والله በጣም ጥቅም ያለው ነው መናገረው ያለው እሱ ውሃ ስጠኝ ተምር ስጠኝ ቢል ውሃና ተምር ይሰጠው ነበር ያ ረቢ ደክሞኛል መኝታ ስጠኝ ቢል መኝታ ብቻ ይሰጠው ነበር ያ ረቢ እኔ እኮ አሁን የት ነው ማድረው ሁለተኛ ደግሞ ስደተኛ ነኝ እስቲ ባካ አግራልኝ ብለው የስደተኛን ነገር ይሰጠው ነበር ግን እንደሱ አላለም ምን አለ አንተ ያመጣው ሁሉ ጥሩ ነገር ለኔ ይጠቅመኛል እኔ በጣም ፈልጓለሁ ብሎ ነገረው ምን ሰጠው ታቃላችሁ يقول سبحانه وتعالى فجاءته احداهما እነዚህ ሁለት ልጃገረዶች የሰይድ ነሽዑብ ልጆች ናቸው እና ሄደው ውሃውን አድርሰው አባታቸውን ነገሩት ማለት ነው ምን አሉት አባቴ ያሉት نعم አረ አንድ ሰው አለዛ ጠንካራ የሆነው شباب ወጣት ነው በጣም ጠንካራ ነው ስለዚህ ለምን አታመጣውም እዚህ ከኛ ጋር እዚህ ሆኖ በሬዎችና ከብቶችን እረኛ ይሆንልሃል ብለው ነገሩት ማለት ነው شوفوا እንግዲህ አላህ ሙሳ የጠየቀው ትንሽ ችግሬን አቃልልኝ ብሎ ነው የጠየቀው አላህ ደግሞ ምን አለው ለህይወቱ በሙሉ የሚሆን ነገር አስፍቶ ነው የሰጠው ምክንያቱም የሚያስፈልገው ሙሳ አላህ ብቻ ነው የሚያውቀው فقال فجاءته احداهما تمشي على استحياء إن بمافر بس نسرقات قنبس بلا يعني أينوان يافت أتساهون يعني الله أن اللي جاقروا يتشاهلوا بتقام يفرالو قرماننا وبتي الله تشوالو وبتها تشو يتنو زم بلو بقى سبات ملاس هادر قوادر اللي مينا قروا ومدرمو أنت من جنة أنت كو منا من هادر لا بقى قنبس بلا فيتون ساتاي كأس بلا متنا قر وبتي الله تنا بتقام طوري هنا تشون دمو الشريط مالتنو نزي هنا متأش أندوا ما نشي متأشو كان الزال جاغر دوش يسيدنا شعيب لجاغر دوش أندو أندوا متأش مالتنو ما نو إلاكات أباتوان إلاكات هي جنات ريوالات. طيب فجاءته إحداهما تمشي على استحياء من مالتنو على استحياء يعني مثلا تطوان قطرة لبسوان أجر لبسا يوان دمي اندمنا دهنانا انقريا متأه اللهون متأم لزهنا ولز ألا لتشم كس بلا متأشنا من ألتشو فقالت إن أبي يدعوك ليجزيك أجر ما سقيت لنا أنت يدركو لنيا بتأم ترونو إنيا لدكاما لجاقردوش نبرن سكاهون درس النسك أي نبر أهون قن أنت متأه وها سلاست أتهن አባቴ ስለነገርነው እስቲ አምጡልኝ አለና እስቲ ከኔ ጋር ሄድና ወደ አባቴ ብላ ጠየቀችው ማለት ነው طيب فجاءت احداهما تمشي على استحياء قالت ان ابي يدعوك ليجزيك اجر ما سقيت لنا فلما جاءه اهون علماءቹ ሲገልጹት ለዚህ ምን ብሎ ገለጹት መሰላችሁ ስትሄዳሉ الله على استحياء ብሎ ገለጸው على استحياء ምን ማለት ነው على استحياء بامارني استصافو الاستحياء مالت من مالتنو حياء يعني حياء مارق مالتنو ادلم صافو لي استحياء من دنو بامارني بمتنانس بمافر اندزي مت يعني ادان لجاغرودوچ يغطر لجاغرودوچ يميارغو نو انجي ينيا لجاغرودوچ بكتما يالو ما عفاريت ناتشو اندزي እነዚህ ለሸይጣን ትንሽ በሳምንት ያለፉት ነገር ናቸው እነዚህ በጣም እንት ናቸው አይደለም እና መጣችና በዚህ አይነት መልካ አነገረችው ሄደ ሲሄድ ዑለማዎቹ ምን አሉ እንግዲህ ልጅቷ በሙሉ ሂጃብና በሙሉ ልብስ ነው የመጣችው ግን ሙሳ ቤቱ አያቀም ቤቱ የሚያቆ ማን ነው ልጃገረዷ ነው የምታውቀው ቤቱዋ ስለሆነ አሁን እሷ በፊት ከሄደች ተመልከቱ እንግዲህ ዑለማዎቹ ያሉት ነው ነገራችሁ እሷ በፊት ከሄደች እሱ በስተጀርባዋ ከሄደ ቅርጽዋ ሊያያት ነው እሷም ልታፈር ነው እና ስትሄድ ለምሳሌ የበስተጀርባዋ ያኸ ምንድን ነው የሚባለው እኔ የባላገር እንትን ቃል ነው ማቆ ቂጥ ነው ምለው ይባላል ቂጥ ወይም ያሳፍራል ንገሩኝ እስቲ ምንድን ነው የሚባለው ይሄ በስተጀርባው እንትን ያለው ዳሊ خلاص ዳሊ በደሊዋ نعم እና ዳሊዋ ትንሽ ያንቀሳቀሰች እሷን ባታስበውም ወንዱ ሞኝ ነው እና ምንድን ነው የሚለው እረዳሊዋ እንዴት ጥሩ ነው እንዴት ያበጃል እንዴት ጥሩ ነው ምናምን ደግሞ ያንቀሳቀሰችው ምናምን እያለ ይወሰውሳል አይደለም እንደዚህ እንዳይሆን እሷ ደግሞ እንዳታፈር ሙሳ ምን አላት የኔ እህት አላት አው እኔ ፊትሽ ወደ ፊትሽ ልሄድ ቤቱ አላቆም ልክ ነው አንቺ ወደ ቤት ተከትለሽኝ ነይ አላት አሁን እኔ ዝብ ይሄዳለሁ መንገዱ ከተሳሳትኩ ድንጋይ አርገህ ትንሽ ወደ ቀኝ በይን ድንጋይ ወርውረሽ ወደ ቀኝ በይን አትናገር ያላት ወደ ቀኝ ካልሆነ ደግሞ በስተግራ ከሆነ ደግሞ ድንጋይ ወርውረሽ ወደ በስተግራ በይን አላት ይውላችሁ እንግዲህ እሷም በሐያ የተሞላች ነች እሱም በሐያ የተሞላ ነው እሺ ብላ እሷ ወደ በስተጀርባ ሆነችና እሱ ዝም ብሎ ይሄዳል መንገዱ ሲሳሳት ድንጋይ ተወረወርና ወደ ቀኝ ይሄዳል ቤቱ ሲደርስ በቃ ድንጋይ ወረወረችና ቶሎ ብላ ሄዳ በሩን ከፍታ አስገባችሁ ማለት ነው እና እስከዚህ ድረስ ሐያ ነበራት ማለት ነው እሺ يقول تمشي على استحياء قالت ان ابي يدعوك ليجزيك اجر ما سقيت لنا فلما جاءه وقص عليه القصص سيدنا موسى جبنا كسيدنا شعيب የልጃገረዶቹ አባት ማለት ነው ተገናኙና ከዛ በኋላ ይውላችሁ እንግዲህ موسى የጠየቀው ምንድነው እባክህ ጌታዬ እኔ ችግር አለኝና ያኒ ርቦኛል ጠምቶኛል የምተኛበት ቦታ አጣሁ ማለት ነው ግን እንደዚህ አላለም ይሁሉ ችግር አላህ ስለሚያውቀው እባክህ ጌታዬ ካንተ የሚመጣው خیر እኔ በጣም ያስፈልገኛል ብሎ ዝም አለ قالت ان ابي يدعوك ليجزيك اجر ما سقيت لنا فلما جاءه موسى ودزا بيت سيغبا وقص عليه القصص كفرعون انديت ارغو اندمطا سنت شجر اندمطاو من عينت سنتن قصه اندالو لشعيب نغرو قال شعيب لا تخف لا تخف نجوت من القوم الظالمين والله اذا كفرعون جابت نور يجدله نبر اهون كن الحمد لله نجا وطا انا ابشر الو طيب كذا هلا من الو يقول ازي لا تملكته انقدي سيتوتش والله والله كزيت اللي تمرتنا ومتوسط اهون ياتشي لج بتقام بسوا يتدنقش لج عليك كهولتهم بتقام بتقام وددتشو اندانل انقدي فكرو بوسط لبنو يالو አለኮ ወደደችው በደንብ ነው ወደደችው ምክንያቱም ጉብዝናው ጉርምስናው ኃይሉ ጠባዩ ሃያኡ ስትመለከት ቀጣ በልቦ አገባ እና ግን ምን አለችስዋ قالت احداهما يا ابتي አለችው ይውላችሁ እንግዲህ ያጨችው ሆነች አሁን يا ابتي استاجره ቀጠረው እንጂ የኛ ሰራተኛ ይሁን ان خير من استاجرت القوي الامين قران ነው አሁን የሚቀራው القوي الامين كذي بهالا يمت لدرس يمتشمرو كالو حمزه كالي مصعب كالي ابو عثيمين كالي الناس يمتشمرو كالاچو يهنط بيازلوني انغدي من عليك سوا خير من استاجرت القوي الامين سبحان الله العظيم الله لتنا قرتكسي ان لبال لبال لبالنت يميتقم نو الناسي من عليك سوا يا ابوي عليكو كنيኛ ሰራተኛ አድርገው ለምን አላት لانه قوي በጣም ጎበዝ ነው ጠንካራ ነው ኃይለኛ ነው አሚን ነው ደሞ ደሞ ደሞ አሚን ነው አለችው አሁን አባቷ ተገረመ የኔ ልጅ አላት ኃይል እንዳለው እንዴት አወቅሽው አሚን መሆኑን እንዴት አወቅሽው ብሎ ጠየቃት نعم ከዛ በኋላ ምን ብላ መለሰችለት እሷ ያ አቡ ያለችው قوي መሆኑን والله ያ ኮሪያው የተ ኮሪያው ኮሪያ እንትን ውሃ የነበረው ጉድጓድ የተ የሚሸፈነው በብረት ነው ሰባት ሰዎች ነበር የሚያነሱት ሁሉ ግዘስ እናያቸው ሰባት ሰዎች ነበሩ የሚያነሱት አሁን ግን ሙሳ ብቻውን አነሳው እንደዚህ አይነት እኮ ኃይል ቁዋ አይቻለቅ ማለች طيب አሚን መሆኑስ እንዴት አወቀሽ አላት አሚን መሆኑማ እኔ يعني ውሃ ቀጥቶ ሲሰጠን ምንም ነገር አልተናገረም እህቶቼ እንግዲህ ይሄ ነው ውሃና ሂድ ወደ ቤታችሁ አለን ከዛ ደሞ አንተ ስትልከኝ ደሞ አሁን ብቻዬ ነው ያለሁ አለችው ብቻዬ ነኝ እህቴ የለችም የፈለገውን ነገር ሊናገረኝ ለፈለገውን ነገር ሊያደርገኝ ይችል ነበር ምክንያቱም ወንድና ሴት ከተገኛው እንደዚህ ነው ላኪን ምንም አልተናገረም ምን አለኝ አለች አንቺ ወደ በስተጀርባዬ ሂጂ እኔ ወደፊትሽ ልሄድነኝና ከዛ በኋላ እያመለከትሽን ሂጅና እኔ እያመለከትኩት እንደ ውርሰው እያመለከትኩት ወደዚህ ቤት አስገባሁት ከሱ ጋር ያለው ሃያና ቁዋ ይሄን አይባልም ብላ አባት ለአባቷ ነገረችው ወንድሞች እናቶች ምን ማለት ነው ይሄ ነገር ይገባችኋል ይሄ ማለት እኮ ሰውየው ጠንካራና አሚን ነውና ከኛ ቢሰራ ጥሩ ነው አላ ብላ እሷ ነው አስተያየት ተሰጠችው አባቷ ደሞ ተስማማው ይሄ ነገር ከዛ ምን አላት ቁርአን ልቀራን ይሁን قال اني اريدك ان انكحك احدى ابنتي هاتين እነዚህ ሁለት ልጃገረዶች አይተሃል አው ከነሱ አንዱ ልድርህ ነው الله اكبر موسى يتيقው አንድ ጉርሻ ወይ አንድ ፍት የምትላት ውሃ ነው ይሄ ነው እንግዲህ መልእክቱ እሱ የፈለገው እሱ ነው በጭንቅላቱ የሹዓብ ልጃገረድ እንዲያገባ ሹዓብ ደሞ ነብይ እኮ ነው የነብይ ልጅ እንዲያገባ እሷ እንድትመርጠው አባቷ ደሞ ዝም ብሎ እንዲሰጠው ከዛ በኋላ ደሞ በነቢ ቦታ ቤት ገብቶ እንዲያድግ ይሁሉ በጭንቅላቱ አልነበረም ስለዚህ አንድ ሰው ለአላህ በሙሉ ይስጠው ዱዓ ስታደርግ አንዳንዶቹ አሉ አንድ ሰዓት ካመል 60 minutes ዱዓ ያደርጋሉ ይህ አያስፈልግም አላህ እኮ የማያውቀው የምታሳውቀው ይመስላል አይደለም አላህ ያውቃል انت متلو مندنو يا ربي انت اعلم بما اريد انم فلغو انم ياسفلغني انت تاقله جيتاي انا بشجر سلاله اغرالني باك تلوالله انا من عليه موسى جبنا من عليه شعيب اني اريد ان انكحك يا الله السي فلغو عند قرشا مغبنو اهون مستاغني انقدي الله سطوتا نو الله سيست مان من كلكلال إني أريد أن أنكح أن أنكحك إحدى بنتي هاتين. قال العلماء يعني يتفلق تشولج يا هدا يتراتشونا بحيلنا بحياءه يمسكرتش إسوانة شالو إحدى بنتي هاتين على أن تأجرني ثمانية حجج يسوى مهر دمو لنقره سمنت أمت كنيقا عند التكأمت كنيقا تكأمت أهدمو يعني كبتوشنا فيولتشي بمولو عند التأبك أتشو سمنت أمت يه مهروان والو. فإن أثممت عشرا والله أسر أمت كمول لهو يانت في اللاغوتنو إنيقن بنينا بانت مهاكلي على سمنت سمنت أمت عند تاقلقلن يعني مست يعني لج دمو مست اللي تون لسات هنن بلا تتا تنيا تزنانا ببيتاتشن سمنت أمت كمولا بخلا مست هني زه ودفر لكو أجر تهدالله أسر كمولا هو دمو إن لم تاين بتام أروجينن شما قلني سلزي ميرا دان سو سلليلة أسر أمت كمولا هو بتام دسيلن يالنقدي يولا تاتشن إدمي كالنا والو. طيب أريد أن نعم كذا هلا من عليه فإن أثممت عشرا فمن عندك وما أريد أن أشق عليك يا موسى يا موسى بزولاس تشقره الفلقم سمنتو ينينو أسركم الله دمو انقدي تمسقنا الله لو نعم ستجدني إن شاء الله من الصالحين دمو أهون لجيك ستهو قال كتقباب باننا بتام بتام بكالين دمس أنا سونينا دس بلوه لتنورنو بلو سيدنا شعيب نبي الله لجو ست أو مالتنو. قال ذلك بيني وبينك أيما الأجلين قضيت فلا عدوان علي والله على ما نقول وكيل. لا موسى إش انجدي يني أماتش يعني يني يمستي أباتي هنكو سمنت أمت لا قلقله نو كتمتشن دمو أسر أمت أمول والله إن شاء الله إنا الله بمحكلاتشن مسكري هننا إننا أنت تسمع متنا البلو منا قن يا موسى يتأيكو اللهم يا ربي خير يستهن إني بتأم فرلق الله يالو نقرنو لكن مست ستو يا نبي بيت ستو يبلالي تأتال كذب ولا مست يوزو ودي أقرو سملس الله سبحانه وتعالى بمن قد أسكمونا أنت نبينه أنت رسولنه ألو مالترو سلزي بزي من دنو يالكوتهن دعا سنادر تقباب باني أخوة يزاري درساتشن بزي بيتشا بدنو وطعم بطعم تلك انتنو دعا سنادر من دنو من نارقو مجمريا يبلتي ودك إبلا بالتارق فيتن ودك إبلا عندنو هلتنيا يبلتي ودوء بينو روحنا وطرو إشي سوستنيا هلت إجيه ود سماي كفار قتانا سوالله نبي عليه الصلاة والسلام عندنا نقزي ببتات شو اسكمي تاي درس إجا شو ودلاي يعني سونا ببار إشي أرادتنيا مجمريا تقول الحمد لله الحمد لله رب العالمين يا إله العالمين يا بديع السماوات والأرض يا من خلق السماوات بلا عمد يا ربي يا إلهي بلا تمق سؤال له السن الله مقبا ومقسا ستقوى له كذب هلا اللهم صل على محمد وعلى آل محمد بلا دمو لنبيات دمو مقبا شو سلوات تستقوى له يهلو كان الركب هلا ياتشي فلقات نقر تقال لالقات تنشوا دعاء من دفلق تقال تارقنا تملسنا ودا الله مقسا تملس تمق سؤال له تصلي على النبي صلى الله عليه وسلم كذا ستتشرس بهولة الجهر في تنتابسا لهنا بزيه دعاو بتقام طرو انتني هونال سلزي أبابالي من دنو لبهن كفته الله زاو ستاس قباونا يعني الله انقدي بلبها يقبام أبابالي من دنو يعني الله انتلك انت بلبها سقبته كذا بهلا الله مفلقون حمدنا ثناء شكر نا مقسا كسته بهلا ياتشن نقر يفلكات نقر تقال رقات بزو أتتنا قر مالتينو كذا الله سبحانه وتعالى من اندم تفلق أنت يما تاوكو نقر نميسته أهون أنت يمتلو الله يا وندموش الله يلهم الله إشي إنا أنت يمتفلقو أند يتوسنا نقر نو الله قن لموسى اندست أو بزو نقر لسات أسلم يفلق يه ينتن أدابنو إشي اللي تشعرسو نقري فيكو لما لسنا ويسن للإمام إمامه دمو كسجد بهلاله إذا سلم من الصلاة أن يبقى في مكانه مستقبلا القبلة حتى يستغفر الله ثلاثا ويقول اللهم أنت السلام إلى آخره. إمامه السلام عليكم قال وداون قلبت أيبل تنشيك إنا من إلال استغفر الله استغفر الله استغفر الله اللهم أنت السلام ومنك السلام تبارك يا ذا الجلال والإكرام قال كذا وهلا جرباون ودي ودا قبلة أرجو السوء فيثون ودا مسجد سوتش يادر قال مالتنو. طيب يقول ثم يتجه إلى جهة اليمين أو اليسار أو يستقبل المأمومين يوجهه وهو في مكانه الذي صلى فيه بالزابو تاندالو فيتو لمن ودك أني ودي مدقرة ويمدمو ودا مأمومو تشو فيتو يادر قال مالتنو. طيب كذابو هلا ويستحب للإمام ألا يطيل الجلوس في مكانه دمو إمامو سلام عليكم بلو وده مأمومة شفيتو كادر رجع بزو أي كمت ألو بزو كتش أي بلزة. طيب من يارج طيب الذي أما الناس فيه بل ينتقل إلى مكان آخر تلو بلو وده ليلة بوتا راك إبل راك بلو كذا تسبيح تهليل الزار قلالو. طيب ويسن لكل مصل أن يفصل بين الفرض والنافلة دمو من نيوم سجاج مأمومي هون بيتشاوني مسجدي هون إمام هون مسجدي هون فرض كسجده كتا بلبت بوتا سنة أيس قدالو. طيب من يارق ويم بذكر يليو يليو مالتنو لمسالي فرض كسجد كبهلا عندان ذكر أرقي ودى سنة هيدالو ويم دومو بوتا بوتا لمسالي الزي فرض سجد كبهلا تنش ودى كين ودى قرا لكك بيه سنة مسجدال لبنجي إزا إقره يارفبت بفرض إزا هونه أتسجد كل كل هذا اللم لكن يبلته كذا قلل بله بتسجدنا وطرو إلى اللو. طيب كذا بهلا ونحو ذلك وكذلك الشأن بين كل صلاة وصلاة ولو كانت نافلة بين النافلة يعني يفلقون صلاة لمسالي سنة هولتن يا سنة أراتن يا سنة لمسكر كفلكم بهولت سلام هكل بوتامك أير تقرونه إلى اللو. طيب الأذكار الواردة بعد الصلاة لم يرد في السنة ما يدل على أن السنة فيها أن تقال في المسجد دمو يبلت السنو يبلت فردك سجدك بهلا السلام عليكم ورحمة الله السلام عليكم ورحمة الله جنا كم كذا كتقمتك وكتنس كم النسات بفيت أهون يلنا تشو أذكار ممتأثو بتأم بتأم بوتها تشو الزهنو لكن تنستو هيدو أندسو ببيتو بيادرقا تشو من ما دلم تنستو كمسجد ወደ ቤት ሄዶ ያሉት አዝካር አሁን የተቀሰናቸው አዝካር አርጎ እንደገና ሱና በቤቱ ቢሰግድም በጣም ቆንጆ ነው ይላል بل يجوز الاثيان بها جالسا وواقفا ደሞ ቁጭ ብለህ አናስገድደው ቆሞ ቢሆንም ገደም ብሎ ቢሆንም አልሙሂም ከሰላት በኋላ እነዛ የተቀሰናቸው አዝካሮች ቢያመጣ በጣም ጥሩ ነው ይላሉ። طيب ከዛ በኋላ يقول هذا ويجوز التسبيح وغيره من الأذكار بالأصابع تسبيح ستارك دمو يبلت بتآتو تشهنو متدرقو كتآتو تشهنو دمو يبلت دمو لنقراشو يبلت ودا كسر نوترو كسر مالت ودا تاج لمسالي سبحان الله ودا تاج تآته ودا تاج قوم بس تارقو عليه سبحان الله سبحان الله سبحان الله سبحان الله باك أنجمره ودا قرا ندزي يهي بلت أنو كفلك دمو يعني تنشوا تات ثلاث غزي سبحان الله سبحان الله سبحان الله سبحان الله سبحان الله سبحان الله يالك دومو تهدالك كبل ك ك كفلك دومو اجهن چبطاچو طاتوچن چبطاچونا ودلاي سبحان الله سبحان الله سبحان الله سبحان الله نا طاتوچن ودلاي تانساچو الله معناته نو يبلطاو گن يمجمرياو نو في مجمرياو طاتوچ تزرگانا سبحان الله اطف سبحان الله اطف سبحان الله اطف تارگاچو الله جن بزي عينت مقطور متساسات كونه جن بعند تات سوست جزي بعند تات سوست جزي يهم طرو نجار يهونال مالتنا كذب هلا بيجه يهونال ليلا دمو بهولت نجار دمو يهونال بمسبح يهونال مسبح تكلش مسبح هي بنتنو اسمه هلا كنا قالن مسبحه بسوم يهونال ولكن علماء منالو بمسبح كو تسبيح مارق كو سنة نو بله ندات تاورا سنة دلم لكن مقطورو يميادنا قره كواني لمسالي متو قزي سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته هي عندنو متو غزي لمالت يمياسچغره كونه مسبح امطانا بمسبح ارغات ارغاله سبحان الله وبحمده سبحان الله العظيم سبحان الله وبحمده سبحان الله العظيم متو غزي بطاته يمياسچغره كونه بمسبح ادرغونا منم يلو سلازي مسبحو اهون مندنو بوتاو بوتاو مقطور بطام سلمياسچغره لمقطوريا نو انجي سنه سلهونه ادلم تمام تغبابان اشي للا دمو بتطر من يهونال يا نبياچن ميس اندادرغوت نبياچ صلى الله عليه وسلم فجر لمسجد وطنا فجر سجدوا سيملسوا يا نبياچن ميست يعني تطر اشوا اندزي كمرا سبحان الله سبحان الله سبحان الله ستل نبياچن تتوات هيدونا مسجد سجدوا اذكار چرسو صحاي وطاچ يعني كذا صلاه الاشراق سجدوا سيمطو لكا ميستاچو جنا اشواون الچرسوم ان من الوات يني ميستي الوات اسكاون درسالش او ر انما كانچ يبلط يالكوت نغر الله مندنو يا رسول الله فقال سبحان الله وبحمده عدد خلقه ورضا نفسه وزينه عرشه ومداد كلماته سلالكو انچي كالچو نغر يني يبلطال الوات من اينت نغغر نوي بتام كونجو نو انجي اسوا رجله بلنو منشنيو ارلم دي ጥያቄው እሱ አይደለም ጥያቄው ሰውየው 1 ሚሊዮን ሪያል ሳዑዲ ያለው ለምሳሌ ነው ማለት ከዚህ በላይ ያላቸው ማሉ 1 ሚሊዮን ሪያል ሳዑዲ ማለት ለሰይ ያኒ 400000 ዶላርስ ማለት ነው 450 ዶላር ወይም 380 ዶላር እንበል 1 2 3 ሚሊዮን ያላቸው ማሉ እንበል ግማሽ ሚሊዮን ዶላር ቢያንስ ቢያንስ ግማሽ ሚሊዮን ዶላር ያለው ሰው ከሳውዲ አረቢያ ወይም ከኩዌት ወይም ከኢማራት ለቆ ራሱ መንግስቱም አይከለክለው ገንዘቡ ይወስዳል ለጋል ነው የሚያወጣው ገንዘቡ የራሱ የጣረበትና የሰራበት ስለሆነ ያኒ እንትን ይዞ ይሄዳል አሁን ሲወጣ ይሄን ገንዘብ በምን አይነት እዛ የሚሄድበት የአውሮፓ ሀገር ያስገባው ይሄ ነው ትልቁ ጥያቄ እንግዲህ እና ወነቴ ነው ይሄ ነገር ብዙ ሰው ስለገጠመበትና እኔ ሼክ ኢብራሂም ሼክ ነው ብሎ ያማክሩኛል እኔ ለካ የእንትን ሼክ አይደለሁም እንግዲህ የኢኮኖሚ ወይም የገንዘብ ሼክ አይደለሁም የቃል አላህ ወቃል ረሱል ነው ግን ምንድነው ማለትቸው ወንድሞች አሉኝ እህቶች አሉኝ በአለም አቀፍ ነው አሁን እንግዲህ በፓልቶክ አለም በሙሉ ያሉ አማርኛ ተናጋሪዎችና ትግርኛ ተናጋሪዎች ስለሚሰሙኝ የኔ ወንድሞች ስለሆኑ ያማክሩኛል ብዬ ይሄን ነገር አመጣሁት አሁን አሉ እነማቃቸው 1 ሚሊዮን 2 ሚሊዮን 1 ሚሊዮን ተኩል ሪያል ይዘው ይሄን ገንዘብ እንግዲህ ይዘው ወደ ጀርመን ከገባ ፍመንግስቱ አይቀበለውም ከተቀበለው እንደ ቢዝነስመን ነው የሚቀበለው ወይም ደግሞ የት ሊያርገው አሁን ፊንገር ስታምፒን ባልመጣ ፊንገር ምንድነው የምትሉት በሰማት اصابع ፊንገር ስታምፕ ነው የምትሉት እሱ አለ አሁንም ገፋ ብሎ የአይን ስታምፒን ባል ነገር አለ አንተ ስምህ በስዊድን ከተመዘገበ በመላው ዓለም ምን እንዳለ የት እንደገባህ የት እንዳወጣህ በሙሉ ያውቁሃል ማለት ነው እና አሁን ጥያቄው ላሳጥርላችሁና ይህ ሰውየው ከሳውዲ አረቢያ ወጥቶ ገንዘቡ ይዞ ወደ ሌላ አገር ወደ ፈረንጅ አገር ሲሄድ ምን ትመክራላችሁ ጠይብ በሰው አስቀምጠው አትበሉ ሰው የሚታመን ሰው የለም አሁን ወንድምህ ካንድ ማህፀን ይወጣ ወንድምህ አይታመንም አባትህም አይታመንም አሁን እናትህም አትታመንም ይቅርታ አድርጉልኝ ሁሉ እናት አንተ አንድ አይደለም ሁሉ ወንድም አንድ አይደለም ሁሉ ያኒ እህት አንድ አይደለም ሸይጣን አለ አዱንያ አለች በጣም በጣም እንትና አለ ክዳት የሞላበት ዘመን ነው ያለነው طيب አንተ ወደ ስዊድን ሄድና ገንዘቡ በብሪቲሽ አስቀምጠው በእንግሊዝ ሀገር አስቀምጠው ካልነው ደሞ ይሄ ደሞ በጣም ከባድ ነው እንዴት አድርጎ እንደዚህ 1 ሚሊዮን ወይም ደሞ ግማሽ ሚሊዮን ዶላር በለንደን ካስቀመጠ ምን አስከደው እንትኑ እንዴት ይሆናል ይሄ ነገር እንግዲህ እናንተ ነው የምታውቁትና ይህ ሰውየው ልክ እንደወንድማችሁ ምን ትመክራላችሁ አሁን ባካችሁ ምሁራን ሰዎች ፈልጋለሁ ምሁራን ሰዎች ይህን ነገር በደንብ አድርጎ ስለ ኢኮኖሚ የሚያውቁ እንጂ አስተያየት ዝም ብሎ መጣል ጊዜ መባከን ስለሆነ እነዛ ሰዎች ይህን ነገር በደንብ አድርጎ የሚያውቁት ምክር ይስጡኝ እኔ ደግሞ ያኔ ምክር እሰጣችኋለሁ አላህ ምንዳችሁ ኢንሻአላህ ይሰጣችኋል ይህ አንደኛው ጥያቄ ነው ማይኩል እናንተ ልተውና اعتبر مثلا انت عند راسه مكرياتهم نبياتش صلى الله عليه وسلم من الالو إذا استشير أحدكم فليشر بما هو صانع لنفسه عند سو كان ماكره الالو نبياتش لراسه عندما تارقو أرقه أم ماكرو لمثالي ይህ ነገር በራስህ ቢወድቅ ነው አንተ ከሳውዲ አረቢያ የምትወጣ ሰው ነህና አንድ ግማሽ ሚሊዮን ዶላር አለህ አሁን ምን ታርግ ነበር አንተ እንደዚህ ብለህ አማክረውና ማይኩል ተውላችሁና ስለዚህ ገፋ ቢል ከ10 ደቂቃ ማይበዛ እንድትከራከሩ ፈልጋለሁ እሺ ይሄ አንደኛው ጥያቄ ነው ማይክ ፍሪ ሰላም አለይኩም ሰማለሁ ኦኬ ኡስታዝ ያሉት እውነታቸው ነው ሰው ማመን አስቸጋሪ ነው ወንድም እህትም በዛሬ ጊዜ ሰይጣን አለ ያለው አማራጭ ምንድነው ራስን የሚያደረኩት ነው አሁን ምን አቀራቸው ያለው እድል ወደ አገሩ ሄዶ በራሱ ስም አንድ ነገር ገዝቶ ለኢትዮጵያ መልቀቅ ከፈለገ መልቀቅ ይችላል በራሱ ስም ቤትም ይሁን ምንም ይሁን ንብረት አንድ ነገር ካደረገ ያ በስሙ ነው ማንንም ሊወስድበት አይችልም ሌላ ነገር መኪና ገብቼ ለሰው ልስጥበት በቃ ውሰድ እንደማለት ነው ከሰው ጋር መጣላት ነው የሚመጣ ምንም ላድርጉብን እንደዛ እንትን ማለት ይመጣል የግድ ወይ መሬት ላይ ወይ ንብረት ላይ ቋሚ በራሱ ስም አድርጎ ወደምንሄድበት መሄድ ይችላል የተሻለ እንቱ ይሄ ብቻ ነው ሌላ እድል ያለ አልመሰለኝ جزاولا يراسي مكر ايه والله صبر ايوب استايت بتام دس بولونيال انديوم التطبقكوت ميه نجر اني بچنكلاتي مال متام ميه نجر كن فيري جود بتام طرو نو لميتشلو معناتنو يه لمارق لميتشل كن ما يتشلو بزو عالو በብዙ የተለያዩ ምክንያቶች በብዙ ምክንያት እንትን ለመግባትም የማይችሉ ወይም በሌላ ሌላ ምክንያት የማይችሉ ሊኖሩ ይችላሉ እንጂ ለመግባት የሚችልና ይህ ነገር በአገሩ ሄዶ ቢያንስ ቢያንስ ያ አገሩ ሄዶ ባንድ ባንክ ያስቀምጠው ኮመርሻል ባንክ ምን ባንክ ምን ባንክ እዛ ይሰራጨውና ያስቀምጠው እዛ ከዛ ከፈለገ ወደ ጀርመን ወደ አውሮፓ ይሄድ ይሄም ጥሩ እንትን ነው መንገድ ነው ግን አሁን ለሁሉም ይሆን መልስ ከብዙ ጭንቅላት ስለሚፈልቁ ለሌላም እድል እንስጥ ኢንሻአላህ የሰብር አዩብ ሰምተናልና ማይክ ፍሪ ይሰማቻለ ጀማ ከሆነ አድርጋለ ወደ መሄድበት ሀገር መጀመሪያ ብሩን አሸጋግረዋለሁ በአሁን ሰዓት ደግሞ ኢንተርናሽናል ባንክ አለ ኢንተርናሽናል ባንክ ብሩን ያስገባውና እቺ የቪዛ ካርድ የምትሏን ይዝና እና ባለበት ቦታ ያችን ካርድ ያወጣ ብሩ መጠቀም ይችላል ማለት ነው እንግዲህ ኢንሻአላህ እኔ አስተያየት ይሄና አሰላሙ አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓት አልኸይር ከላይ እስከታች ድረስ ኡስታዝ አቡ መሐመድ እየሰሙኝ ከሆነ ኦኬ ማሻአላህ ያው በረካ እየሰማሁ ነው ብላለች እንግዲህ ሌሎቻችሁም እንደምትሰሙኝ ተስፋ አደርጋለሁ ኡስታዝ እኔ ጥያቄ ምንድነው ጥያቄው ግልጽ ያልሆነላችሁ ወይም ደግሞ ያ የከተጠየቀ በኋላ ሩም ውስጥ የገቡ ሰዎች አሉ። እሺ እንትኑ ላስቀምጥ እችላለሁ ወይ? ያን በፊንገር ስታምፕ እንደዚህ አያውቁኝም ወይ? ማንነቴ ምናምን አታቅሞ ስዊድን እና ለምሳሌ በስዊዘርላንድ ግማሽ ሚሊዮን ዶላር አስቀምጬ እንደ ረፊጅ ሆኜ ወደ ጀርመን ልሄድ እችላለሁ ወይ? የምቻል ከሆነማ ይሄማ ጥያቄ ማያስፈልገው በጣም እንትን ነው። ሄድና በማንኛውም እንትን አርጌ በእንትኑ በጀርመን ለምሳሌ አንድ አካውንት ከፍታለሁ ግማሽ ሚሊዮን እዛ ጥላለሁ ከዛ በኋላ ወደ ስዊዘርላንድ ሄጄ ረፊጅ ሆነ ቀመጣለሁ። ይሄ ከተቻለ ጥሩ ነው ግን ይቻላል ወይ? ማይክ ፍሪ بسم الله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ندمنا عدلاتشو ندمنا مشاتشو داناناتشو ايه بسم الله طيب عندنا نقر أستاذ يسوية مليونير كوننا مليون دولار كال لو there is certain country agaroj automatically citizen affair የሚያደርጉ ለምሳሌ ካናዳን እንወሰድ ለምሳሌ ካናዳ ያለበት ኤምባሲ ኤምባሲ ወይንም ዲፕሎማሲ ኦፊስ ካለ ያለህበትን አገርን ኤክስፕሌን አድርገህ ለምንድነው የምትወጣው? ይሄን ኤክስፕሌን ካደረክ በኋላ ያለህን አሴት ካሳወቃቸው ራይድ አዌይ ሲዝን ሳይሆን እንዳውም ላንዲንግ ከዛው ሰጥዋል ማለት ነው። ቢድን ላይ ተዓላ እንግዳውስ ይሄኛው አገሩ የማይገባ አገሩ ለመግባት የማይችል ከሆነ እና እንደዚህ አይነት የተመሳሰሉ ኖርዝ አሜሪካ ካውንትሪ ስላለ በዛ ከተጠቀመ ጥሩ ነው ብዬ ገምታለሁ። والله اعلم السلام عليكم ورحمه الله وبركاته مايك فري መጥሩ አስተያየት ነው ግን ይሄ ነገር እንደድል ሆኖ እናውቀው ቆየን እናቋለን ይሄ ነገር ሁሉ በሳውዲ አረቢያ ያለ በخليج ያለ በብሪም ያለ በአረብ ሀገሮች ያለ ይሄ ነገር ሲስተም ያቋረ ላኪን እኔ ያልኩት ምንድነው ገንዘቡ መታወቅ ያለበት ገንዘቡ ከታወቀማ እንደ ኢንቨስተር ሆኖ ወደ ካናዳ ከገባ خلاص ያን በገንዘቡ እንግዲህ ምንድን ነበር የምለው የአቡ መሐመድ 92 አስተሰብ ነው ጥሩ ነበር ላኪን ይሄ ነገር እናቋለን እዚህ ያለ ነው በሙሉ እናቋለንና ገንዘብ ይዘህ ገብተህ መኖሩ ቀላል ነገር ነው ግን ለስንት አመት ብለህ ጥረህ ያመጣው ገንዘብ እዛ ሄደህ በምትፈልገውና በማትፈልገው ንግድ አርገህ በጣም ክሳራ ነው ነግሬያቸዋለሁ አንዱ ጓደኛችን ነው እዚህ 18 አመት በሳውዲ አረቢያ ቆይተው 400 ሺ ሪያል ይዞ ወደ ካናዳ ገባና ከዛ በኋላ ተቀበሉት ያኔ እንደ ኢንቨስተር ምናምን ተቀበሉት ከዛ በኋላ ግን አንድ አመት ነው ሁለት አመት ገንዘቡ ተጨረሰ ከዛ ይበላ ከዛ ይጠጣ ስለነበር በንግድ ዓለም ገብቶ ደሞ አልቻለም ስለዚህ ያኔ ገንዘቡ ተጨረሰ አሁን እየለመነ እየበላ ነው ያኔ የእንትኑ የሶሻል ምናምን እና ይሄ አይደለም ይጥሩ ሐሳብ ነበር ግን እናቋለን ግን አልሰራም ይሄ ነገር እሺ ማይክ ፍሪ መጀመሪያ ድምጽ ይሰማል ከተሰማ አንድ ጻፉልኝ አንድ ጊዜ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم سلا ليلو نجر يمنناغرون بوحالا لا ان شاء الله جزيك الله اهون كن ودا ملسو لمقبات نو انا لموكر نو اجيني اوطاوت يفكدال استاذ ابو محمد يفكدال اسكزا يساتشو ملس اسكما جين درس ويسبر لا يصاف كلين اسو ياوقال اكاهيدون مالتنو يرومون قططرنا اكاهيدون ياوقوال سلازي ما في مشكلة من ملكت نجر ادلم ايه قط تبقى በእንትም ብቻ መሄድ ነው ለቀልድ ነው ኦኬ እሺ እኔ ደሞ ደነገጥኩ በቀልድ ደነገጥኩ ማለት ነው ቢስሚላህ የኔ መልስ ግን ለአላህ እና በድረው ነው የምለው ለአላህ እና በድረው አላህ ደሃ ሆኖ ተቸግሮ ሳይሆን ልክ سعيد بن عامر رضي الله عنه ወደ ሂምስ በዑመር አማካኝነት ተልከው በነበረ ጊዜ ለችግራቸው የተላከላቸውን ገንዘብ ከሚስታቸው ጋር ተማክረው አንድ ሺህ ድርሃም ተልኮላቸው የነበረውን ለአላህ እናበድረው ተባብለው አበድረዋል አላህ አላህ በቁርአን ወአቅሪዱላህ ቀርበን ሐሰና እንዳለው ያንን ገንዘብ ለነገብ ያበድሩት ነገ ሊያገኙት ይችላሉ እዚህ ግን በባንክ ቢላክ አጠራጣሪ ነው የተለያየ አይነት ችግሮች ሊኖሩ ይችላሉ በሱረቱ አልበቀራ ላይ እንደተጠቆመው አንፊቁ ሚማ ረዘቅናኩም ሚን ቀብሊ አን ያእቲየ የውሙን ላ በይዑን ፊሂ ወላ ኹለቱን ወላ ሸፋዓ ወልካፊሩነ ሁሙ ዛሊሙን ስለዚህ ምንም አይነት ተቀም ንግድ የሌለበትን ረዳት የሌለበትን ቀነ ቂያማ በመስጠት እንድንፈራ አላህ ስለዘዘን ይሄንን ገንዘብ ሰውየው ለአላህ ቢያበድረው ተቀማጭ ይሆንለታል ነው በተረፈ ግን እዚህ ምድር ላይ ባለው ባንክ ቤት እኔ አልተማመንበትም አስለን በባንኩ በራሱ አልተማመንም አለ ቢባል እንኳን ራሱ ማለት ነው ብዙ ክትትሎችና ቁጥጥሮች ስለሚኖሩ አላሁ አለም የኔ መልስ ይሄ ነው ማይክ ፍሪ ወንድማችን ሐምዛ ያለው በጣም የተቀደሰ ድርጊት ነው ግን የምችለው ሰው የለም እንጂ ይሄማ ይሁነት ነው ይሄ ብንችል ኖሮ እንግዲያው ነገሩ አይጠየቅም ነበር ላኪን ከኔ ጀምሮ አንድ ግማሽ ሚሊየን ለ25 አመት በመጣሪያ መጣሁት ነገር ያቺ ነፍስያ ከኛ ያለችው ነፍስያ አብዛኞቻችን አልአማራ ቢሱ ስለሆነችው ለዚህ እሺ ብላ ተቀበለም እንጂ ጥሩ ነበር። ስለዚህ የሐምዛ እንትኑ ንግግር የተቀደሰ አስተያየት ስለሆነ አንነካውም። የሚችለው ሰው ካለ በጣም ቆንጆ ነው፣ ግን አይቻልም ብዬ ነው ማምነው። ስለዚህ የሚቻለው ነገር ቢኖርም ጥሩ ነው፣ ግን ከተቻለ ግን የበለጠ እሱ ያመጣው እንትን ነው። نعم ማይክ ፍሪ። አለይኩም ወራህመቱላሂ ወበረካቱሁ። ኢትዮ ሁሉም ለሴት ነው ይያልከ ነው አልገባኝ ምን እንደሆነ። ለማንኛውም ግን እኔ የምሰጠው አስተያየት ምንድነው መኒውን ኮንቨርት ቢያደርገው። ለምሳሌ ባሁን ሰዓት የጎልድ ዋጋ እየጨመረ ነው፣ ጎልድ በየጊዜው ዋጋ እየጨመረ ነው። ከገንዘቡ ጋር ትራቭል ማድረግ ካልፈለገ መኒውን ወደ ለምሳሌ ፕሮፐርቲ መግዛት ይችላል፣ እንዲሁም ሌሎች ነገሮችን ማድረግ ይችላል። ካሹን ባንክ ማስቀመጥ ካልፈለገና እሱን ይዞ መዞር ካልፈለገ የሚሻለው ትራቭል ቼክም ሊሚት ይኖረው ይችላል። እሱም ጥሩ ሐሳብ ነው፣ ግን ሊሚት ይኖረው ይችላል። ትራቭል ቼክ ይሄን ያህል ብር በትራቭል ቼክ ይዞ መዞሩ ምን ያህል ጋራንቲ እንዳለው አላውቅም። በዛ ላይ ደግሞ ሳውዲ አረቢያ መልቀቅ ካለበት ብሩ የተቀመጠበትን ባንክ መዞር አለበት። እና እኔ የምለው ሐሳብ ምንድነው ብሩን ወደ ወርቅ ወይም ደግሞ ወደ ሌላ ነገር ይቀየረውና በዛ መልኩ ትራቭል ያድርግ ነው የምለው። ማይክ ፍሪ ለኡስታዝ። እሺ ወንድማችን ሀሩን አንድ ነገር አለ። ባንክ ለማስቀመጥ ካልፈለገ ብለሃል፣ እሱማ የማይፈልግ ሰው የለም። አረ ባንክ ለማስቀመጥ ከተቻለማ ምን ጥያቄም አያስፈልገውም። እኔ ጀርመን አገር ሄጄ 1,000,000 ዶላር እዛ አስቀምጬ ወደ ማንኛውም አገር ሄጄ ለመኖር ከተፈለገ ይህም ጥያቄ አያስፈልገውም። እና ባንክ እዚህ ሆነም በሳውዲ አረቢያ ሆነንም ገንዘባችን በባንክ ነው ያለው። ባንኩ ሪባ እየሰራ ነው፣ ላኪን ግዴታ እዚህ ላይ ስለጨነቀን ነው የጠየቅናችሁ። እናንተም እየተጨናነቃችሁ ነው መሰለኝ። እና በጠቅላላ አነጋገር እስቲ እጃቸው ያወጡ አስተያየት ይስጡና ከዛ በኋላ እንግዲህ አንተ በምትፈልገው መንገድ አድርግ ብለን መልስ እንሰጣቸዋለን ለነዛ ወንድሞች፣ መልስ ካልተገኘ ማለት ነው። ግን ይገርማል፣ አንድ ትልቅ ነገር የሚገርመኝ ነገር አለ በዚህ ላይ። ሱብሃንአላህ አልዓዚም። አልዕልሙ የሕሩሱከ አሉ ዑለማዎቹ። ዕልም ይጠብቅሃል፣ ገንዘብ ግን አንተ ነው የምትጠብቀው ይላሉ። አሁን እኮ ልክ ትርጉሙ አሁን መጣ። ገንዘብ ለሰላሳ አመት ለሀያ አመት ያከማቸው እሱን ለመጠበቅ ደግሞ ያኒ ሁለት ኩላሊት እስከሚያብጥ ነው። ሱብሃንአላህ አልዓዚም። ገንዘብ ካልጠበቀ አንተ የምትጠብቀው ከሆነ እንግዲህ ኡፍ ለሁ ወቱፍ ወላሂ፣ በስር እግርህ ረግጠኸው ይሙት ገንዘቡ እንጂ። እኔ ደግሞ አሁን ልጠብቀው ነኝ እሱ የት ሄደ የት ጠፋ ምናምን ስል እስከምሞት ድረስ። ይገርማል የገንዘብ ጉዳይ ወላሂ። አላ ኩል ሓል ሁለት ሰዎች አስተያየት ስጡበትና ወደ ሁለተኛው ጥያቄ እንሂድ እንሻአላህ። እስቲ አጥጋቢ የሆነ እንትን ስጡኝ። ሰውየው አሁን እንዳለ ብቻ ሳይሆን አለ እንጂ አለ፣ ይህን ገንዘብ ይዘው እየጠበቀ ነው፣ መልስ እየጠበቀ ነው። ና ማይክ ፍሪ። አሎ አሰላሙ አለይኩም። ይሰማችኋል? ከረጻፉ አንድ የሚሰማቸው ከሆነ አሰላም አለይኩም። ኦኬ፣ ምን ማድረግ አለበት? በመጀመሪያ ደረጃ አገሩ እዛ ሀገር መሄድ አለበት። ልክ እንደ ቱሪስት ሆኖ ይሄድና እዛ ከሄደ በኋላ ምን እዛ ሀገር ላይ ቢሰራ እንደሚያዋጣ ማለት ከሩቅ ሆኖ ይመለከታል። እና ከንግድ አሁን ለምሳሌ ከንግድ ዘርፎች ወላ ይሄ ሙብሊዬ ማለት ቤት ገዝቶ ማከራየት ወይም ደግሞ የተለያዩ ነገሮች እንደ ወርቅ፣ ሌላ ነገር ማንኛውም አይነት ይሁን ማለት ነው። በአሁኑ ጊዜ ምን እንደሚሄድና ምን ትርፍ ሊያስገኝ እንደሚችል ምን ሊያበላ እንደሚችል ይሞክርና ከዛ በኋላ ወደ አገሩ ተመልሶ ራሱ በሱ ስም አይደለም መስራት ያለበት፣ ገንዘቡ የሱ መሆኑ እንዳይታወቅበት የአገሩ ሲቲዝን የሆኑ ሰዎች ገንዘቡ የሱ ሆነ ግን እንትኑ ድርጅቱ የአገሩ ሲቲዝን ያላቸው ሰዎች በእነሱ ስም ይሆንና በእንደዛ አይነት ሊሰራ ይቻላል ማለት ነው። በጣም የሚያምናቸው ሰዎች ሙስሊም የሆኑ ጥሩ ሰዎች ካገኙ ማለት ነው። ይሄ በእኔ በኩል ጥሩ ግምት ነው ኦኬ አላህ ያግዘው በተረፈ ወላ ቺኑ ማቅ እንግዲህ ማይክ ፈልስላክ እንደሁኩም እሺ መጨረሻ አንድ ሰው እንጨምርና በዚህ እንደመድመዋለን ግን መጨረሻው መልሱ ማግኘቱ ትንሽ ይከብዳል ብለን ነው ምንዘጋው ምክንያቱም እህታችን ተወዳጄ አሁን እኮ እኔ እንደ ምሳሌ ነው ግማሽ ሚሊዮን የሰጠሁት አንድ ሰው 100,000 ብቻ ሊኖረው ይችላል 100,000 ዶላር ይቺ ምንም ልሰራባት አይችልም በአውሮፓ ላኪን የት ያስቀምጣት የሚለው ነገር አለ አንዱ ደግሞ 10 ሚሊዮን ይኖረዋል እና ይሄ ነገር እና እዛ ሄዶ ለሚያምናቸው የሚለው ቃል እኔ አልስማማበትም ምክንያቱም ባለነው ዘመን እነት ነው ወላሂ ባለነው ዘመን ያኒ እንግዲህ አናጣቃልልም አስቸጋሪ ነው ሁሉም ለማለት አይቻልም ላኪን ገንዘብህ እያየህ እየሰማህ ላንድ ሰው እንካና በሂሳብህ ካንተ አስቆይልኝ ማለት አሉ አላህ ይወደዳቸው አሉ ግን ማናቸው ለማወቅ ስለሚያስቸግር ትንሽ እንትን ይላል ኢንሻአላህ እና ሁለት አንድ ሰው እንጨምርና ወደ ሁለተኛው ጥያቄ እንሂድ ምክንያቱም ለኛ እንዳስቸገረ ለእናንተም እንደሚያስቸግር አውቅ ነበር ማይክ ፍሪ ኤዋ በቢዝነስ ከገባ ቪዛው በቢዝነስ ከገባ መንገ የሚያስፈራ ነገር አይደለም ድሩን ይዞ መግባት ይችላል ማንም የሚፈትሽው የለም መንገድ ላይ ትክክለኛ ቪዛ ከሆነ ወይ ደግሞ ከአሚሮቹ ጋር የሚመጣ ከሆነ የነሱ ፕሌን ደግሞ ነጻ ነው ጭራሽም አይፈተሽም እንኳንስ ብር የፈለገውን ይዞ መግባት ይችላል ሁለተኛ ነገር ደግሞ ከገባ በኋላ እኔ ይሄን ያህል ብር አለኝ ብሎ የሚያፍበት ዘመድ እንኳን መንገር የለበትም ደብቆ እኔ ራሴ የገባው ጊዜ ወደ 3000 ነው 4000 ዶላር ነበር ያንን ይዤ የገባሁት ሰው ጋር ነው አላቃቸውም ጭራሽ አቁኝም አላቃቸውም ብር አለኝ ብዬም አልነገርኳቸውም ሻንጣዬን እነሱ ጋር ነው የተውኩት ከነብሩ ምክንያቱም ከሰጠዋቸው ብር አለኝ ብዬ ካስታወቅኩኝ ከሰጠዋቸው ሌላ ችግር ስለሚፈጠር እኔ ብር አለኝም አላልኩም ዝም ብዬ የደበኩበት እዛው ሻንጣ ውስጥ አስቀምጬ እንደውም ለስድስት ወር በላይ አልተገናኘንም ከዛ በኋላ ነው ሻንጤን የወሰድኩት አሁን እዛ ውስጥ ምን እንዳለ ምን ታውቁት ብር ትታይዳለች የምለውን ጭንቅላታቸው አያስብም እና በዚህ ብጠቀም ኢንሻአላ ጥሩ ይሆናል ይመስለኛል ከዛ ላይ ደግሞ ሰደቃ መስጠት አለበት ብር ስለሆነ ደግሞ አላ የትም አይጥልም እና እንደዛ ነው ይመስለኝ ኢንሻአላ የራሴ ምክር ይሄ الله على حبشنا رملة ما يكفري السلام عليكم ورحمة الله وبركاته يا جماعة الخير يسمال يا جماعة جزاكم الله خير انقدي اندمي مثلين يهي بالمو ياهو اتشار اللي المسكاون حسابي ستانو ዝም ብለን ያለንን ኤክስፒሪየንስ የምናየው ከሆነ የኔ ሐሳብ ምንድነው ከሳውዲ አረቢያ አላቅም ነገር ግን ለምሳሌ ከማልታ በኢንቪቴሽን ቪዛ ይባላል በዛ አንድ ሰው ለምሳሌ ኢንቪቴሽን ቪዛ ይልካል ከዛ ቀጥ ብሎ በባቡር ይመጣል በቃ ገባ ማለት ነው አንድ አውሮፓ ውስጥ ማለት ነው እና እንደዛ ያደረጉ የሚመጡ እንዳሉ አቃለው ነገር ግን እኔ እንደሚመስለኝ እዚህ አሁኑ ልጅ ግን ካላገባ ገንዘብ ከፍሎ ጋብቻ ማድረግ ይችላል አውሮፓ ውስጥ ጋብቻ ያደርጋል የውሸት ጋብቻ ማለት ነው ከዛ ሁለት አመት ብቻ ነው የሚጠብቀው ሁለት አመት ብቻ ከተጠበቀ በኋላ መፋታት ይችላል ማለት ነው ያ ማለት ምን ማለት ነው በሁለት አመት ውስጥ አው ኑሮ ነው ታዲያ እንግዲህ እኔ ኢንፎርሜሽን አሁን እኮ ያለውን ሪያሊቲ ነው አይደለም እንናገረው እኛ የምናቀው እንደዛ ነው ሁለት አመት ይጠብቃል ከሁለት አመት በኋላ ኦሬዲ ወረቀት አለው ማለት ነው ስለዚህ ሲጋባ አለኝ የሚለውን ብር 1 ሚሊዮን ሪያል አለኝ ብሎ ሊናገር አይችልም ያለውን ብር አይናገርም ክፈል የሚባለውን ገንዘብ ከከፈለ በኋላ ከተረጋጋና ወረቀት ከያዘ በኋላ በቃ ከሀገሩ ያመጣና ካለበት ገንዘቡን ያመጣና ይሰራል ማለት ነውና አውሮፓ ውስጥ ብዙ ከአረብ ሀገር የሚመጡ ሰዎች ለምሳሌ ብር ይዘው አይሄዱም እዛ ከገቡ በኋላ ብር ያስመጡ ንግድ ቤት የሚነግዱት እነሱ ናቸው ቱርኮች ወዘተርፈና አውሮፓ ሀገር ሞር ሰላም ያለውና ያን ያህል ጫና የሌለበት ሀገር ነው ከነ አሜሪካ ከነ ምናምን ስካንዲኔቪያን ሀገሮች ማንም ሰው ዝም ብሎ በነፃ እንኳን የሚኖርበት በጣም ቀላል ኑሮ ነው የሚኖረውና እንደዚህ ስካንዲኔቪያ ሀገር ቀደም ኡስታዝም እንደጠቀሱት ስዊድን ኖርዌይ ወዘተርፈ የሚባሉት ላይ ፎከስ ቢያደርግ ያን ያህል ጫና አይኖርበትም ይሄን ለማለት ፈልጋለሁ ማይክ ፍሪ እሺ እንግዲህ በዚህ እናጠቃለለው መሰለኝ ምክንያቱም እስካሁን ድረስ እንትኑ ሽተው የሚመታው መልስ አልተገኘም ምክንያቱም ወንድማችን አሊ ዝም ብሎ ይውሸታን ጋብቻ አንዲት ፈረንጅ ካገባ ከዛ በኋላ ይህ እኮ አልታጣም አሁንም እኮ ከአሚሮቹ ገብቶ ወረቀት ሊያገኝ ይችላል አሁን ለምሳሌ በማንኛውም ገብቶ ከሁለት ሶስት አመት ወረቀት የሚያገኝበት ሊያገኝ ይችላል እሱ አይደለም ችግሩ ችግሩ ገንዘቡ ይናስ ጥቂት ነው ብዙ ነው አኒ ገንዘቡ እንዴት አርጎ በሚኖርበት ቦታ አስገብቶ እሱን አስቀምጦ እንደ ረፊጁ ለመናር የሚፈልገው ሰው ነው የምን እንጂ ነጋዴ ለመሆንማ ይሄማ ችግር አይደለም ያኺ ከዚህ ላክናቸው አሉ ገንዘባቸው ይዘው ገብተው እዛ ሆነው ንግድ የሚችል በንግድ ዓለም ያደርሰዋል እንትኑ ንግድ የማይችል ደግሞ ከስሮ ወደ ለማኝነት የተመለሰው አሉ ይሄ አይደለም ችግሩ እሺ ለረምላ እድል ንስታት መጨረሻ ከዛ በኋላ ግን የለም خلاص ረምላ እስቲ አንድ ደቂቃ ተናገሪና እንዝጋው ኢንሻአላህ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰማል ሰማቻው ለጀማ ኡስታዝ ማረግ ያለበትማ ላይክ እንደ ሪፉጂ ሆኖ ዩሮፕ መቀመጥ ከፈለገ ያለበት ሀገር ላይ ብሩን ማስቀመጥ አለበት እና ሌላ ማታወቂያ ማውጣት የሚችል ከሆነ በሌላ ማውጣት በዛ በራሱ ማታወቂያም ለራሱ እኮ የኢትዮጵያ ወይንም የዩሮፕ ወይንም የኖርዝ አሜሪካ ጋቨርንመንት ስንት ያህል ገንዘብ አለ ብሎ አይጠይቀውም ስለዚህ እዚሁ ያለውን ገንዘብ እዛ አስቀምጦ ባንኩ ያለበት ሀገር ውስጥ ባንኩ ውስጥ አስቀምጦ ከዛን ወደዚህ እድል መፈለጋል ላይክ ኢንቪቴሽንም ከሆነ ወይንም ደግሞ ወርክ ፐርማነንት ቪዛ ከተጠየቀም በገንዘቡን አሳይቶ ከሆነ ገንዘቤን አላሳይም የሚል ከሆነ ግን መጀመሪያ ሰደቃ መስጠት አለበት ከገንዘቡ ላይ ለየቲሞቹ ይስጥና አላህም ደግሞ መንገዱን ይከፍትለታል እንጂ ትልቅ ገንዘብም ሆነ ትንሽ መጀመሪያ ሰደቃ ማውጣት አለበት ባይነኝ እኔ አላህ ያለም ማይክ ان شاء الله رملا بطرو نغر نو يزغاچو الحمد لله صدقه يسطنا الله سبحانه وتعالى دومو منجدون يكفتلتال بتام قنجو ازغاجت نو اشي ودا ሁለተኛው ጥያቄ እንሄድና ሁለተኛው ጥያቄ የቀሩት ሁለት ጥያቄ ናቸው ቀላል ቀላል ናቸው እነሱን በተሎን ፈታቸው እንችላለን طيب ይሄም በሳውዲ አረቢያ ያሉ ወንድሞቼ የጠየቁኝ ነው አንዱ ብዙ የሚሳሳቱ ወንድሞች አሉን እዚህ በተለይ በተለይ ሁለት ሰዎች ነገሩኝ ምን አደረጉ ከሳውዲ አረቢያ ምንም ሳይጨንቃቸው ምንም ሳይቸገሩ ሚስቱ ወደ አውሮፓ ላካት ጥያቄው ነው ሚስቱ ወደ አውሮፓ ላካትና እሱ እዚህ ሳውዲ አረቢያ ቁጭ ብለዋል አሁን አንድ ቀን ባለፈው አንድ ወር እንደዚህ ሆናል ወደ ቤቴ መጣና ይያለቀሰ ይነግረኛል ምንድነው ወንድሜ ምን ለምን ወንድ እኮ ያለቅስ ምን ለምን ታለቅሳለህ ስለው ያ ኺኒ ያደረኩ አኔ ያገኘሁት ጉድ ነው በጣም በጣም አዘንኩ አለኝ ምንድነው አልኩት ሚስቴ ወደ አውሮፓ እንደላከው አጣቃለ አለኝ والله ተሳስተሃል አልኩት እንግዲህ ስተቱ በስተት አይታረም አሁን ምንድነው ችግሩ አልኩት ያ ኺ አሁን እዛ ሄደችና በአንድ ሆቴል ምናምን አስቀምጧትና አሁን አስተርጓሚ ራሳቸው እነዛ መንግስት አስተርጓሚ ብለው አንድ ወጣት ልጅ ለዩላትና አሁን አስተርጓሚው እንትኑ ኤርትራዊ ነው እሷም ኤርትራዊ ነች እና በስ 9 ሰዓት ጥዋት ይመጣና ይወስዳታል ወደ ኮርቱ ምናምን ቋንቋ ስለማታቅ ወስዶ ከዛ በኋላ ከፖሊሶቹ ምናምን አስተዋውቆ ፋይሎቹን ከፍቶ እንደገና ማታ ያመጣትና እንደገና ከሁለት ቀን በኋላ ደግሞ መጥቶ ይወስዳታል አሁን غيرك ነው ያዘው እኔ ሚስቴኮ ሌላ ሰው ያዞራት ነው ሚስቴኮ ከሌላ ጋር ይሄደች በቃ በመንገድ ምሳ ያበላታል እንደገና ሻይ ጠጣሉ ከዛ በኋላ ማታ ያመጣታል ከዛ ጧት ወስዳታል የት እንደሚወስዳት ቋላ ቅም ይለኛል سبحان الله العظيم لمن دروس لو بقى استرغامي ያስፈልጋታል አለ እና መንግስቱ ራሱ ይሄ ያንቺ አስተርጓሚ ነው ብሎ ሰጧትና خلاص እሱ መፍታ አለው ጧት ይመጣና በመኪና አርጎ ይወስዳታል ወስዶ እንግዲህ አንዳንድ ህጎች አሉ እሱ እንትን የሚያውቀው አሁን እኔ እኮ በጣም ምስቴ ምስቴ ይለኛል ይህ ነገር እነት ነው ወንድሞች የምጠይቃችሁ ይህ ነገር እነት ነው ወይ እነት ከሆነማ ቂያማ ቀን ደርሷል ነው ምንለው ምስቴ ራሴ እዛ ጥየመጥቼ አንዱ ደሞ የማይታወቅ ሰው መጥቶ የእንቻት አስተርጓሚ ነው ያለ ሲወስዳ ሲያበላ ሲያጠጣት ምን ቀረብላችሁ ነው እና ይሄ ነገር እነት ነው መጥቶ ካንድ ወር በፊት ይሆናል አሁን ያለቀሰ እንደዚህ አለኝ ጠይብ ምንድነው ምላሳት አልኩት ምላሳት خلاص يا اخي እንዴት መልሰላታለሁ خروج نهائي ነው ሰጠዋት يعني የመጨረሻ exit የማይመለስ exit አድርገ ነው ላኳት አለ ደሞ እጇ ሰጣታል እዚ والله እኔ የማቀው ነገር የለኝም አስተርጓሚ የሚለው ምናምን እንደዚህ ይሄን ያወክ ነው ላካት አልኩት አላቅም ነበር አለኝ ሄጃ በቃ እጇን ሰጣ በቃ ከታው መንግስት እንትን የሚጠብቃት መሰለኝ አሁን እኮ መንግስት ይጠብቃታል ላኪን አስተርጓሚ ብሎ ሰጣትና እኮ ነገ እኮ ምን እንደሚያደርግ ከሷ እኮ አላቅም ምንም ይለኛልና ይህ ነገር ወንድሞችና እህቶች እንዴት ነው እላቸዋለሁ ናም ማይክ ፍሪ السلام عليكم ورحمة الله وبركاته استاذ መጀመሪያ ነገሩ በጣም የሚያስቅ ነገር ነው ይህ በዚህ እንዳለን የምሰጠው መልስ ሴትዮዋ ለህግ ጉዳይ ይመስለኛል እንግዲህ ወደ ዩሮፕ ሄደችው ቋንቋ ትናገርም ቋንቋውን ስለማትናገር አስተርጓሚ በመንግስት ተቀጥሮላታል ይሄ እዚህ ወደ ዌስት የምንኖረው ሰዎች ሁላችንም የምናውቀው ነው ሁልጊዜ ሀፕን የሚያደርግ ነገር ነው እንደሚመስለኝ ባላ በጣም ድሮም ሸክ ነበረበት አሁን ግን ይሄን አጋጣሚ ሲያገኝ የበለጠ ደግሞ የነበረበት ምንድነው ስሙ ኸያል ግልጽ እየወጣ ነው እንጂ ሄድየዋ ምንም ያደረገችው ነገር የለም ለጉዳይ ነው ዩሮፕ ሄደችው አስተርጓሚው ደግሞ ስራውን እየሰራ ነው እሷም ስራውን እየሰራች ነው እሱም ስራውን እየሰራ ነው እና ለምን እንደተደናገጠና ወደ እርሶ መጥቶ ምክር ጠየቀ ነው ወላሂ ገርሞኛል ምንም ችግር የለው መሄጅቶች ናቸው የህግ ጉዳይ ነው ህጉን የተከታተለች ነው እሷም እሱም ስራውን እየሰራ ነው በሰዓት ይከፈለዋል እና ችግሩ ትንሽ ሰውየው መረጋጋት መቻል አለበት ባልየው ሚስቱን ማመን መቻል አለበት ሊረጋጋ ይገባዋል እንጂ ምንም እየተፈጠረ ያለ ነገር ደም ኖርማል ነገር ነው ማይክ ፍሪ نعم ወንድሜ ሃሩን ሙሳ እቅርታ ታርግልኛለህ ልናገር በስ እቅርታ አርግልኝ ከሱ የተሳሳተው የበለጠ አንተ ተሳስተሃል የሱ ስህተት እንኳን አንድ ጊዜ ተሳሳተ አሁንም እንደ ተሳሳተ አወቀ ተጸጸተ አለቀሰ አላህ ያግራለትና አላህ መፍትሄ ይስጠው ነው የምለው አንተ የተሳሳትከው ግን በጣም ከባድ ነው እንዴት የኔ ሚስት ከዚህ መጠራጠርኩ አይደለም ያኺ ያኺ النبي صلى الله عليه وسلم بل الله سبحانه وتعالى وهو على عرشه منع عند ست فيتوان كفتا كان اجنبي هنا وسو لاند دقيقه ميهون عند بيت كوچ مالت بتام حرام ادرغوا على الله سبحانه وتعالى ما خلا رجل بامراه الا ثالثهما الشيطان يم اندزي متطراطر يمتلو كهونه عائشه بنت الصديق انقديه ازي لتجبا نو لعائشه نو كيكلكلات عائشه بنت الصديق حفصه صفيه يا نبياتين مستكونوا يكلكلاتشو كاند اجنبي هونو سو قچ مالت يهكو طوات وسدو شاطططو يعني استرغمو يعني كسوا اولو كونو ميملسو يا هارون هارون منك انت مستهو اندزي بتهون يا تفقد الله وي اني الفقدم اتنق الله وموت الله انجي يني مست ليلا وند وسدو يعني ازورو استرغمو ليملسات يني مستي ادلهچم مطفوت سرالچ مالت يكو ادلهم لكن بهجاتشن يتكلكلنو بديناتشن دمو غيره يمبال على غيره الله يفطروا غيره عليه قنات يمبال نجر انديت اني سعودي عربيا مستي وجرمن يما يتواقو عند وطات وسدو سيامطات سيوسدات كذا حلا ود بيت متو من دميارق علاقم نبياتشن ساسلم دهج ياسقمطوت ما خلا رجل والله قران لتستمرات بتفلقم ايفقد لهم لاند دقيقه كسواغا قوتش مالت انديت يا اخي ما يجي هذا الشيء. هون لمثالي بمولو بالوچ بالوچ يالو زي يالو አይደለም بمولو بالوچ انا ميستچاچون كوندوچ اندا ياورو يمكلكلواچو سلا ترترو نو አይደለም አይደለም لمثالي مانኛውም ሰው ሚስቱ ከሌላ ሰው ቁጭ ብላ ለታወራ የማይፈቅደው ስለ ተረጠራት ነው አይደለም يا اخي እንደዚህ አይደለም ግን አይፈቀደም እንጂ አይፈቀደም በሸርዑ በሎጂካሊ ብናየውም بحياء كاينوم مستيه كليلا سو وقتا قبتا لتهيدا تشلم اسلام اسكوان اندرس اينا قر هلنا چم اي قبلوم اللهم اي قبلوم نبيا چم اي قبلوم دينا چم اي قبلوم نقرو سلازي كبان نو يا اخي بك اللالو لانا يو من دنو مترترو يترترات النبرم ادلم مترتر منامن المتا مزي لكن اوروبا هونو لمسالي بسويدن اقر بسو الساعة طواثي متقال كبيتوا ولتهم هونو بمكينة يوسدا ثال أستور قمو مساء بلوتو مساء اندقنا ماتاي يامتا ثال بيتوا يقبال كسواقا أسقبتو يهدال طواثي مو يمتقال مستو هنا چنجي مستو هنا چيهچي الشي بلقنا بايادر قم بمان دين نو أهون يتشالالي من نلو يهنقر انا يهنقر والله بتقاماس قرامي نو سلزي لسويو انقدي مفتيهي لتسات وثاد اللي يفلكو تتشروم عند جزي لاكات لاكات لكن لا تقرو سوچ تمرت نمسط نو يفلكوتيني يتقرو سوچم اهون مستوچاچو ود اوروبا لملاك يطارو ناتشو امبي بلو باكاچو بيي والله يالقسكو كنسو سماغوت كنسو يعني سچقاچق نو مولو اهون انديت عند سو مستو يسو وبت يسو غرما يسو يعني من البلاچ والله مستح مارثكو يا انت عين يا انت جرو يا انت لبكو نچ قرطه لبه عينه ما تصلح هذا الشيء ان شاء الله ما يكفري. اوكي استاذنا جزاكم الله خيرا انديو ميروچاچو ك يتقدمخواچو مندنو اچر مرس منسطو ب ويسترن هج بايروپم هنا بامريكا استرغوامي سراو اسوان شاي مغابز ويم دمو مسا مغابز يهي بهج راسو ياسقطوال يهي ارغطانيا ني ስለማቀ ነው ይሄ አስተርጓሚነትን ስራ ስለማቀ ነው ኡስታዝ የሷ ፍቃድ ከሌለ ብቻ ማለት ነው ስለዚህ አንድ ነገር ማወቅ መቻል ያለብን ከሷ ጥፋት ከሌለ በህጉ መሰረት ያስተርጓሚ ስራ እሱ አይደለም አንደኛ ትራንስፖርቴሽን ማድረግም አይችልም ያስተርጓሚ ስራው ምንድነው በቀጠሮ ሰዓት በህግ ሰዓት ተገይቶ እዛ ቦታ እሷ የምትናገረው ንግግር ለጀጁ መናገር ብቻ ነው የሱ ስራ ይሄ ዩሮፕም እንደዛ ነው አሜሪካም እንደዛ ነው የሰለጠኑት ዓለም እንደዛ ነው ግን ከሷ ፍላጎት ካለ ለምሳሌ አብራ መውጣት ከሱ ጋር ሻይ መጠጣት ምናም እንደዛ ፍላጎት ካለ ምንም ማድረግ አይችልም ይሄ ሰው እየቆ ስራውን እየሰራኮ ነው እኔ እንግዲህ በዛ መልኩ ነው ያየሁት ዋንስ አገን የፈትዋም ወይም ደግሞ ምናም የሰጠው ሳይሆን just ከማየውና ካለኝ ልምድ አንጻር ነው የተናገርኩ ያለሁትና ጥፋተኛ እሷናት ብዬ ነው የማስበው ከሱ ጋር ምሳ ከበላች ከሱ ጋር ሻይ ከወጣች በህጉ መሰረት ማድረግ አይችልም እሷንም ድራይቭ ማድረግ አይችልም አስተርጓሚ እኮ በቀጠሮ ሰዓት እኮ ነው የሚገኘው እኮ ይቺ ልጅ ከአስተርጓሚው ጋር ምሳ ለመብላቷ ሻይ ለመጠጣቷ መረጃ አለው ወይስ ደግሞ የሄደችበት ሀገር ለየት ያለ ነው ይሄንን ኡስታዝ ቢያብራሩልኝ ጥሩ ነው እና ኢንሻአላህ ማይክ ፍሪ ወንድሜ ሃሩን የምትለው ነገር ልክ ሊሆን ይችላል ግን እኔ ምልህ ነገር የተገኘ እኮ ነው ይቺ ልጅ ለምሳሌ መንግስቱ አንድ ቤት ሰጥቷታል አይደለም እሺ መጥቶ ይወስዳታል ማን ይከለክለዋል መጥቶ በመኪና አድርጎ ይወስዳታል እሷ ፍቃደኛ ነች እሺ እሺ ከዛ በኋላ አስተርጉሞ ምናምን በህግ እንትናውሎ እንደገና ይመልሳታልና ከዛ በኋላ በመንገድ ምሳሌ ያበላት ይችላል ባያበላትም ጉዳዩ የምሳ መብላት አይደለም ወንድሜ ጉዳዩ ምንድነው ይህች ሴት ባል አላት ባል ባይኖራትም እስላም ነች ተሐጅባ አንድ ሰው ወንድ ከሷ ጋር መቆም የለበትም እሱ በበርሃ መምጣት አለበት እሷ ደግሞ በቤቷ በሌላ ቦታ መምጣት አለባቸው በኮርቱ ላይ ተገናኝተው ማስተርጎም ይህ አንተ የምትለው ይህ ከሆነ ምንም የለውም ግን ሁሉ እንደዚህ ነው ወይ አይደለም ከዚህ የሚልኳቸው ሁሉም ያለቀሱ ናቸው እና ምንድነው እሷን ፍላጎት አላት እሷ አታቀም መጥቶ ይወስዳታል እሺ ብላ ትሄዳለች አንድ ሳምንት ሁለት ሳምንት አንድ ወር ሁለት ወር ያስተርጉምላታል እንደዚህ ያኺ አንድ ቀን ቢሆን መጥቶ ቤቷ ገብቶ ሻጥቶ ይዟት ወደትን ከሄደ ሁለተኛ ቀን ከደገመ አለቀለት خلاص አለቀለት ማለት መጥፎ ስራ ተሰራለች ማለት አይደለም በዛ ትተርጉሙት ላኪን ይፈቀዳል ወይ ይሄ ነገር በቅናት በህግ በሸርዒ ይፈቀዳል ወይ ይሄ ነገር ስለዚህ እኔ የምመስለኝ እሺ እድል ሰጣችሁ ነኝ እኔ የምመስለኝ በመጀመሪያ ደረጃ ልጁ ተሳስተዋል መፍትሄው የሚሆነው ወይም መላክ አልነበረበትም ከላካት ደግሞ ከሷ ጋር መሄድ ነበረበት بس ከሷ ጋር ሚስትህ ማለት እጅህ አንጀትህ ልብህ ቅንጣትህ ነች እሷ ስለዚህ በተለይ ደግሞ እሷ ህሉት ልጃገረዶች ይዛ ነው የምትሄደው ወጣቶች የ15 የ16 አመት ልጆች ከሷ ጋር አሉ አይደለም طيب እና ይህን ማረግ አልነበረበትም ከነሱ ጋር መሄድ ነበረበት አንድ ተሳስተዋል አይደለም ስህተቱ መሸከም አለበት እንግዲህ አሁን ቴሌፎን ያደረገ አንድ አስተርጓሚ ከመጣ እንዳታስገቢው በቤት አንድ አስተርጓሚ ከመጣ እንቢ በዩ ደሞ እሱ እነሱ በሚሉሽ ህግ እንዳታሄጂ እስልምና እኮ አይፈቅድም ተሸፈሪ ማለቱ በሪሞት ኮንትሮል ይሄ ነገር አይሆንም አሁን ተሳስተዋል በቃ እሷም ፍቃደኛ ሆና ከሱ ከወጣሽ ደሞ ተሳስታለች እኔ ይሄን ለማረም ነው የፈለኩት እንጂ والله من ان شاء الله استي ما يكون سدستي نعم السلام عليكم ورحمه الله وبركاته يسمعك ان شاء الله طيب جزاكم الله خير استاذ ياو اندالوت بمجمريا درجه ياو شريعتنا على مكتلاتن بزو نجر لا اندميطلن نو وندوتم هونن سيتوت معناتنو ሸሪዓችንን ከተከተልን እንዲህ አይነት ብዙ ችግር ላይ እንደማንወድቅ ነው ሁለተኛው ነገር ያለችበትን ሀገር አላቅም ለምሳሌ ለመስጠት ነው እኛ ሴቶች አሁን እዚህ ሀገር ልንወልድ እንሄዳለን እና የሚመረምሩን ወንዶች ከሆኑ እኔ አልፈልግም ሸሪዓዬ አይፈቅድልኝም ሴት ነው መሆን ያለባት ካልን ማንንም የሚከለክለን የለም ሴት ሊያረጉልን ይችላሉ እቺም ሴት አሁን ሸሪዓዬ አይፈቅድልኝም ኢንሻአላህ ከዱዓ ጋር አላህ Subhanahu Wa Ta'ala ሊያገራላት ይችላል ሸሪዓዬ አይፈቅድልኝምና ፕሊዝ ሴት አፍተርጓሚ አርጉልኝ ብላ ጠይቃ ያንን ከተቀበሏት አትሊስት ሙከራ አደረገች አላህ Subhanahu Wa Ta'ala እንትን ሊላት አፉ ሊላትም ይችላል ሰውየውም አትሊስት ትንሽ ይቀዘቅዛል ስለዚህ ይሄንን ፕሮብለም እዛው ሄዳ ተመልሳ እንደዚህ ነውና ፕሊዝ እንደዚህ አይነት አድርጉልኝ ብላ መጠየቅ ትችላለች ሴት አስተርጓሚ አድርጉልኝ ብላ والله علم الله يرضى ደሞ ኢንሻአላህ ይሄም ቆንጆ እንትን ነው والله ጥሩ አስተያየት ነው ምክንያቱም ግን እሷ ምስኪን አታቀም ሄደች ከዚህ አስተርጓሚ ብሎ ሰጠዋት خلاص يتጨማለቀ ይወስዳታል ያመጣታል ይሄ ተገኘ ጉዳይ ኮ ነው ቢሆን እንኳን ለሚመለው እኔ ይሄ ነገር ተገኝቶ ወደ ቤቴ መጥቶ እስከ ግማሽ ላይ ከኔ ጋር ቁጭ ብሎ አማክረኝ ያለኝ ሰው እኮ ነው ማለትቹ እኔ ግን ለማማከር አልችልም ምክንያቱም አላቅም የምታውቁ ሰዎች ነው ማማከራቹ ስለዚህ ሙሲያም ያለችውም ጥሩ ነው والله تشفنا حجاب ارغا በጠንካራ ልብ አድርጋ እኔ እስላም ነኝ ከኔ ጋር ወንድ መጥቶ አስተርጓሚ ለመሆን አልፈልግም ሴት አምጡልኝ ይሄም መፍትሄ ሊሆን ይችላል ነው ምለው ስለዚህ እስቲ ረመዳ ረምላና ኢትዮ ሁለቱም ከተናገሩ አይበቃም ብላችሁ ነው መውዱዑ በጣም እንትን ነው ኢንሻአላህ ማይክ ፍሪ ኢንሻአላህ السلام عليكم ورحمه الله وبركاته እህታችን ረምላ ፈቅዳልኛለች ከሷ በፊት እንዳልፍ جزاك الله خير እህታችን ነገሩ በጣም ብዙ የሚሆንና የሚደርስ ነው እኔ ራሴ በዚህ ኤክስፒሪንስ አለኝ አስተርጓሚ ሁኜ ወደ 2 አመት ሰርቻለሁኝ አሜሪካ ውስጥ መጀመሪያ ነገር ሰውየው ዲኑን ቢያውቅ ኖሮ ያለ ማህረም ሚስት ብቻዋን መላክ እንደማይችል ያውቀ ነበር ከተቸገረ በኋላ ወደ ዓሊም ከመሄድ መጀመሪያ ሄዶ ለዓሊሙ እንደዚህ ሐሳብ አለኝ ምን ይመስለውታል ወይ ምን ይመስላችኋል ከዲኑስ አንጻር እንዴት ነው ብሎ ቢጠይቅ ኖሮ ያለ ማህረም መላክ እንደማይችል ብዙ ምክር ይሰጣው ነበር ይጠነቀቅ ነበር ይሄ አንደኛው ነው በሁለተኛ ደረጃ በልምድ ብዙ ጊዜ እንዳየነው ከአፍሪካ ቢሆን ከሚድል ኢስት ወደ አውሮፓ ወይም ወደ አሜሪካ ወይም ወደ ካናዳ የሚመጡ ወንድሞችና እህቶች ብዙ ኢንፎርሜሽን የላቸውም። the only thing የሚያውቁት ምንድነው እዛ ከሄዱ በኋላ ወዲያው ሪፊጂ ሆነው ቤት ተሰጥቷቸው ሁሉ ነገር ተስተካክሎ ከመጀመሪያ እኮ ልባቸው መጥፎ ነገር ለመስራት አያስቡ፣ ግን እዛ ያለውን ሁኔታ አያውቁ። በሶስተኛ ደረጃ ትንሽ ወንድሜ ሀሩንም የተሳሳትከው ቡና ሻይ ለመጋበዝ ማንንም አይከለክለውም፣ ክልክል አይደለም። እዚህ ሀገር ሸሪዓ የሚባል ነገር አይታወቅም። በእጇም ይዟት ቢሄድ ማንንም አይናገረውም እሷ ፈቃደኛ እስከሆነች ድረስ። ሁለተኛ ምንድነው ትልቁ ስህተት ላይ የምትወድቀው ሴትየዋ ቀጠሮ የሚይዝላት እሱ ነው። በመሐከል ካልተመቻትና ለምሳሌ ቀጠሮ መቀየር ከፈለገች ደውላ መቀየር አትችልም፣ ለሱ ነው ደውላ የምትነግረው። ቴሌፎን ተቀያይረዋል። ምክንያቱም በቋንቋው ትግርኛ ከሆነ በትግርኛ፣ አማርኛ ከሆነ በአማርኛ የምታወራው እሱን ነው። ብዙ ከማውራት የተነሳ በጣም ይለማመዳሉ። ብዙ ጊዜ ደግሞ የሀበሻ አስተርጓሚዎች በተለይ በራሳችን ህብረተሰብ ካወራን ክርስቲያን ናቸው፣ ሙስሊሙ በጣም ትንሽ ነው አስተርጓሚ የሚሆነው። እና ብዙ ጊዜ ይሄ ችግር ተገኝተዋል። በዚህ አይነት መንገድ ብዙ ላይፋቸው የተበላሹም ብዙ አሉ። እና ትልቅ ስህተት ነው። እንደ ምክር ለምሳሌ መጀመሪያ የሰው ልጅ እንደዛ ሲያስብ አንደኛ ከዲኑ አንጻር እንዴት እንደሆነ ዓለም መጠየቅ ያስፈልገዋል። በዲኑ ያለውን ሁኔታ ሲነገረው ብዙ ነገር መታረም ይችላል። ሁለተኛ ደግሞ ጥሩ ኢንፎርሜሽን ሊኖረው ይገባል። ብዙ ጊዜ እንዲያውም አንድ ሌላ ትልቅ ስህተት የሚሰራው ደግሞ ልንገራችሁ፣ ሚስታቸውን ሲልኩ ሰዎች እጓደኛ ቤት እንድትገባ ነው። መጀመሪያ እንደመጣች ከኤርፖርት መቼም መንግስት አይቀበላትም፣ ሳምባዲ ሊቀበላት ነው። ያ ደግሞ ወይ ዘመድ፣ በጣም እድለኛ ከሆነ ዘመድ ነው፣ ለዛም ዘመድ ራቅ ያለ ዘመድ፣ ካልሆነ ሱዳን ውስጥ የሚያውቀው ጓደኛው፣ ለረጅም ጊዜ አገር ቤት ድሮ አብሮ ሲማሩ የነበረ ጓደኛ፣ እንደዛ አይነት ነገር ነው እንዲቀበልለት የሚያደርገው። ስለዚህ የዚች የሚስት ሪስክ ወይም ችግር ላይ መውደቅ ፐርሰንቴጁ በጣም በጣም ሀይ ነው። አንዳንዶቹ ናቸው እንግዲህ በእድል ምናልባት ሰክሰስ የሚሆኑት እንጂ ብዙዎቹ ችግር ላይ ይወድቃሉ ነው የምለው። ጀዛኩም ላሁ ኸይረን። ማይክ ለረምላ እንሻላ። ጀዛኪላ ረምላ እንደገና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማል? ያዘመን አይሆፕ ይሰማል። ኢትዮ ባለው ላይ የምጨምረው ምንድነው? ኢትዮ ትክክል ብለሃል። የምጨምረው ምንድነው? እሱ ሂጂ ብሎ ሲጨቀጭቃት ማለት ነው። ሂጂ ሲላት አልሄድም ብትለው በግድ ሂጂ ካላት ማለት ነው፣ ካስገደዳት አሊሞቹን መጠየቅ ነበረባት እሷ። ሸሪያው እንዴት ነው? እንዴት ብዬ ላይክ ይፈቅድልኛል ወይ ባሌን ትቼ ባሌ ሂጂ እያለኝ ነው ብላ ብትጠይቅ እነሱ መቼም ሂጂ ብለው አይነግሯትም። አሊሞቹ ሂጂ አይሏትም። እኔ ሂዳ እዚህ እሷም ሌላ ወንጀል ውስጥ ከምትገባ ፍቺዋን ጠይቃ በራሷ በግሏ ብትሄድ ይሻላት ነበረ። አሁን ባልና ምስት አይ ዶንት ቲንክ ሶ ባልና ምስት እሱ እዛ ቁጭ ብሎ እሷ እዚህ ቁጭ ብላ ባልና ምስት አይ ዶንት ቲንክ ሶ ያ ፍቺ ብትጠይቅ ይሻላታል። እሱ አስገድዶ ሂጂ እንጂ ካላት አሊሞቹንም ጠይቃ አሊሞቹ አይሆንም። እሷ አሁን እኮ ላይክ ወንዱ አጥፍቷል፣ ጥፋቱን አምኗል። ግን እሷ መጀመሪያውን አስቀድማ መውጣት አልነበረባትም። ባሏን ትቷ ባይነኝ እኔ ጥፋቱ እሷ ላይ ነው፣ እሱ ላይ አይደለም። እሱ ይጂ እንዳላት እሷ እሺ ብላ ተነስታ መሄድ አልነበረባትም። እሷ አሊሞቹን መጠየቅ ነበረባት። እሱ እንኳን ባይጠይቅ ለምን? ሸሪያው የምትሄድ ከሆነ አላህ የምትፈራ ከሆነ ኢምፖርታንት አላህ መፍራት ነበረባት። እና ጠይቃ አይ አልሄድም ሂጂ ክሎ ካስገደዳት ጠይቃ፣ እነሱ ደግሞ አትሂጂ ካላት አሊሞቹን ጠይቄ በሸሪያው አይፈቅድልኝም ምን ታስባለህ ካልሄድሽ እንጂ ካላት ፍቺዋን መጠየቅ ነበረባት ባይነኝ። አላህ ያለም። ማይክ ፍሪ ኡስታዝ። እሺ እንግዲህ የመጨረሻ ወንድማችን አቡ ዑሰይምን ይመልስና ሌሎቹ እጃችሁ አውርዱት ኢንሻአላህ። ያው የተቀረው አሁን የወንድማችን ኢትዮና የወንድማችን አቡ ዑሰይምን ስላልኩት ነገር ስለ ሁለቱ ሩሙ ትንሽ ጥሩ ቃል ያሰሙናል። ከዛ በኋላ እኔ እወጣለሁ ማለት ነው። አሁን ግን ለመጨረሻ እስቲ ለአቡ ዑሰይምን ስለ ጉዳዩ እናገርና ከዛ በኋላ ኢንሻአላህ እንቆጨዋለን። ናም ማይክ ፍሪ። بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين وعلى آله وصحبه وسلم أجمعين. أما بعد، السلام عليكم ورحمة الله وبركاته يا جماعة. يسمى سهل جزاكم الله خير الجزاء، بارك الله فيك يا أستاذ، الله يحييك، الله يطول عمرك ويزداد في علمك، وجزاك الله خير الجزاء عنا ومن وجميع المسلمين إن شاء الله. فلا كمسلم بملو الزير مستكالكم هنا كدار بلا المسلمون من محفظاتين الله سبحانه وتعالى جزاك الله. سبحان الله والله أهون يتنقروا واندمي الحمد لله الله جزاهم يكفلونا إتيو يهولهم بسيط حقون بكذ التلاس كم طوطال مثلاتهم مشكلة بسلي سيت ليج منهم إيمان النادين بنوراتهم يهينة أقاد آمي بطام لشبوداتنا ليحتال لا تشلال طولتان يا درجاء هاقرون بهاري سلم مستوك انجهينة فتنانا امتحمات شوال مارتنا لزيهم نو شريعة الحمد لله على نعمة الإسلام مسغانا لالله يقبو الله مسلم يادر رجل قيتا سيت ليج أدلق على إن دات وركنو عند سيت نبي عليه الصلاة والسلام يالا محرم حتى حج كوان هدا إن دات تادلق محرم كاللات قديتا وحج كوان الله سبحانه وتعالى أورد اللات مالتنو لمن يتلاج مشاكل وسلقة ما السلام يتلو مالتنو هو الله الذي يعلم كل شيء كل نقر منكو الله سلحننا إذن عند سو عند ميستون أنستو ولا ليلة هجر لزاوم كفار هجر وست عند تهيد ملاك مالك يتلك سهدتنا بزوج زي أستاذن دالوت والله بزوج سويش بزي وطالع يساتا تعلو يمي فلقو دنيا ونو سو يمي تايو بقزيو جنزب هيدا مسراطان الناماكني ثانجي بوقتو يمي فسوتو نجر أي تايو هنيتاو الزالة كهونا بحالا يباننا المالكنا إذن ساعت የሷ ከወንድ ጋራም ሄድ የሷ ማለት ነው የሚያስተረግሙላትም ሆነ የሚከሰተው ነገሮች ሁሉ ትዝ የሚሉት ነገሩ ከተከሰተ በኋላ ይሄ ትልቅ ስህተት ነው። አወለን አንድ ነገር ከመስራታችን በፊት ዑለማዎቻችን ጋር መነጋገር ከይፍ ሸሪዓ እንዴት ይላል ዲን الاسلام ምን ይላል በዚህ ጉዳይ ማለትና መጠየቅ ግዴታ ነው። ከላከ በኋላና እዛ ከሄደች በኋላ ደግሞ ለምን እንደዚህ ሆነ ብሎ ከዚህ በሪሞት ኮንትሮል ቆጣጥራለሁ ካለ ኡስታዝ እንዳሉት በጣም ከባድ የሆነ ነገር ነው። ምክንያቱም አንድ ጊዜ አንድ ሰሃቢ ነብዩን አለይሂ ሰላቱ ሰላም ሚስቱ ወንድ ማለት لا ترد يد لامسين ማለት የሚነካትን ሰው ሁሉ እጅን አትተው ማንንም ሰላም ካላት ሰላም ትላለች። ደሞ በጣም ይወዳታል እጅግ በጣም ያፈቅራታል ይቺን ሚስቱ ማለት ነው። ስለዚህ ሰውን ሰላም ማለፋን አላስፈልግ ምክንያቱም لا ترد يد لامسين ብሎ ለነብዩ አለይሂ ሰላሁ ሰላም ያላቸው ባለቤቴ ሰላም ያላትን ሰው ሁሉ ይያስመልሰም እና ምን ይሻለኛል ሲላቸው ነብዩ አለይሂ ሰላሁ ሰላም እንደዛ ከሆነማ ተዋት ሲሉት ያ ረሱላህ እወዳታለሁ ሲላቸው ነብዩ አለይሂ ሰላሁ ሰላም ምን አሉት እንግዲህ ከዛው ከችግሯ ጋራ ያዛታሉት ማለት ነው ነብዩና መሐመድ አለይሂ ሰላሁ ሰላም። ምክንያቱም እሷን እወዳታለሁ ይሄንን ተግባር ደግሞ አልፈልግም ብሎ ነገር የለምና عندي خلاكة لمن دزي هون جمالتهم لمو كبارنا ونسأل الله سبحانه وتعالى أن يحفظ بنات المسلمين كذيه تقر مسلم هتو تشاتشنن الله هندي تبقات شونا ما ننجاونم نقر لما درسن فلق بشري عميز الله الناس كمدو يقدك هنا ما درك كشان أبرن النهيد كال شان دقمو كهلم يمي بلتو نقر آخرانونا آخراتشنن ما تاتي اللفنم ባልነው በሚስቱሊክ አና ይገባል ሀቅ ነው መቅናትም አለበት ግን ከመንገዱ ወጥቶ በኋላ ላይ ይቀናልህ ቢል ደግሞ ይሄ መሳሳት ነው። አላሁ ሱብሃነሁ ወተዓላ ያስተካክላቸው እሷንም ባለችበት አላህ ይጠብቃት። ወላኪን ከዚህ አይነት አህዋል ብዙ ወንድምና እህቶች ስለሚከሰትና ስለሚያገኛቸው ስለሆነ አላሁ ሱብሃነሁ ወተዓላ ይመለሰን አላህ ያሳውቀን ነው ምለው። والسلام عليكم ورحمة الله وبركاته. أستاذ مايك فل إن شاء الله. وعليكم السلام ورحمة الله وبركاته. ترمشتنا ويا مشناو عندو يتقطع سنقر عندو يساك سنقر عندو رمو بطعم بيسم يتاش سنقر بطعم كونجونو ما شارش أقول كونكلود من نارغو من دنو يعني نقرو يعني ነካ ነካ እንዳደረግነው ሁለተኛ ነገር ደግሞ እናንተ በአውሮፓ አሜሪካ ያላችሁ አንድ ወንድማችሁ ጓደኛችሁ ዘመዳችሁ ከሳውዲ አረቢያ ከ ለምሳሌ ከኢሮፕ ከንትኑ ከጋልፍ ስቴትስ ከአረብ አገሮችና እንደዚህ ወደ አውሮፓ ሚስቴን ልካለሁ ሲላችሁ ላ በሉት ላ ወነቴ ነው መንዳችሁ ከአላህ ከፈለጋችሁና ያኒ ጥሩ ምክር ለመስጠት ከፈለጋችሁ ያው እንደሰማችሁት ነው። አሁን ሚስትህ አትላክ ከፈለክ ካንተ ከሷጋና ወይም ደግሞ እዛ ይዛት እረፍ እንድትሉት ነው ሁሉ سنከራከሩ ያመሸነውና ይህ አላህ የጠለባችሁ ሐላፊነት ነው። يقول النبي صلى الله عليه وسلم من رأى منكم منكرا فليغيره بيده فمن لم يستطع فبلسانه ومن لم يستطع فبقلبه وذلك أضعف الإيمان إلى له يمجر الشاو لهلهم لهلهم أهوني تناقرنا ونقر لهلهم وبت نتسات أو عندي نبي أتشن حارث بس سماتشو بزا إن شاء الله يعني نقروا يقبعنا المالثنو انا عندك النبي اتشم منالو انقدي استي يولاتشو يا نبي اتش مستوشنا يا صحاباوش مستوش ازي الناس كمتنا كالنسو يبلتو سيت لتكسلاتشو مقرياتهم كنبي اتش مستوش يميبلتو يلوم لكن بهقنا بدن بمسرات قن كالنسو يميبلتو بدرجة علتش انا منالو نبي اتش صلى الله عليه وسلم ما خلا رجل بامرأة الا ثالثهم الشيطان الو عند وندكو عند وند صوتا እና አንድ ሴት ጾታ ያለ ሁለቱም አንድ ቤት ከተገናኙ ሰው የለበት ቤት ቁጭ ካሉ እኮ ሶስተኛው እኮ ሸይጣን ነው የሚሆነው አሉ ነቢያችን። ነቢያችን ሰለላም الصادق المصدوق الامين الذي لا ينطق عن الهوى የማይዋሹ ሰው ነው እንደዚህ ያሉ። ከዛ በኋላ አንድ ሰው ተነሳና ምን አላቸው يا رسول الله لو كانت زوجتي عفيفة حافظة القرآن تقية نقية ይውላሽ እንግዲህ ሚስቴ በጣም በጣም ጥሩ የዲን ሰው ከሆነች ለሊት የምትሰግድ ቀን የምትጾም እና አፊፋ ጽዳት ያላት ሴት ብትሆንስ አሉ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ብትሆንም ቢሉ ላላ ያለ ነገር ነው። طيب እንደዚህ ብትሆንም እኮ ኢንሻአላህ لو تكون مثلا እንደዚህ እንደዚህ ቢሉ ትንሽ የሚያከራክር ነገር ነበር። ግን በላይ መጥቶበት በላይ ከዛ መመለስ በማይችለው በቃ አፈን ዘግተህ ዝም የምትልበት በሌላ በላይ መጣው ነቢያችን። ምን አሉት? ወለው ካነት መርየሙ ቢንት ዕምራን አለቲ አህሰነት ፈርጀሃ ቢሸሃደት ላህ ስብሓነሁ ወተዓላ እንኳን ያንተ ሴትና የኔ ሴት መርየም የተባለችው ድንግል ተወልዳ ድንግል የሞተችው አንድ ወንድ እንኳን አንድ ጅን እንኳን لم يمسسها بشر ولم يمسسها جن ولم يطمسها اي انسان بأ الله عرشه هنو نصحت دنقل هنا دنقل يموتوشونا بتقام بتقام الله يكدسات سيث اسوا بتهنم كان دواند مسافر كان دواند كوش مالت عيفك ادلاتهم كذي بوهلا من التلتشلالة اهون يه قدن ياتشين اهون ينقركو انكوان مريم بتعمران لتهن مستو የሷን የእግሯ ጫማ የእግሯ እጣብ የታጠበችው ውሃ ልትሆናት ይችላል። ስለዚህ ወንድሞችና እህቶች ሚስቶቻችን ጠብቅ። ደሞ አንድ ሚስት ከተሳሳተች والله እኔ اقول لكم بصراحه 99 በመቶ የሚወቀሰው ባልዋ ነው እሱ አይደለችም። ምክንያቱም እሷ ሰው ነች ስሜት አላት ደካማ ፍጥረት ነች አንድ ወንድ ሊያሳስታት ይችላል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ብቻዋን አትሳፈር ያሉትና በዚህ እንቋጨው ነገሩ። አሁን መጨረሻው መደምደሚያው ወደ ወንድሞቼ አቡ ኡሰይሚና ኢትዮ ይሁሉም ደሴት ወደዛ ልሄድና ዘክሩኒ እጅሽን አውሪድ ኢንሻአላህ። እኔ አመለው ምንድነው ይሄን ሐሳብ የመጣልኝ አሁን አይደለም ወላሂ ኢትዮ እንትኑ ዳሩ ቢላልና በድር ከገባሁ ጀምሮ በጣም የምጓጓው የነበርኩ ነገር ነው ይህ ነገር። ሁለቱም ሩሞች ልክ እንደ ታላቅና ትናሽ እህትማማቾች ሆነው ሊመካከሩና ሊሳሳቁ ሊጫወቱ አንዲት እህት መጥፎ ነገር ከገጠማት ያቺ እህት ዋ በጎንዋ ቁጭ ብላ የምታሳዝን እንትን አዘንዋን የምትሰብራት ያቺ ደግሞ ጥሩ ነገር ከገጠማት ደግሞ ከጎንዋ ሆና ደግሞ ፈገግ ማለትና ከሷ እንትን ማረግ ለዚህ ነገር በብዙ ጉጉት ነው። ግን አሁን አቡ ዑሰይሚን ዳሩ ቡላልን ትቶ እዚህ መጥቶ አስተያየት ለመስጠት እጁ ሲያወጣ ነገሩ በጣም እንትን ሆኖ ታየኝ። ይህ መናገር እንዳለብኝና ደስታዬን መግለጽ እንዳለብኝ። ስለዚህ ባካችሁ እንደምታውቁት እናንተ የዳሩ ቢላልና የእንትኑ የበድር አሚር አንድ ነው። عند نو علاماتشو عند نو إلهاتشو عند نو كتاباتشو عند نو درسوم عند نو علماتشو عند ناتشو بل أدمينوتشو عند ناتشو بل إزيه قبطو يميسوموم الزام يميلوثوم عند أكال ناتشو نا هلتهم هلت سيستروشونو اندي قوازو اني بسمينا بهلتهم رمسم هوني قاب بزال لهو سلزي أبو عثيمنا إثيو بزي أستيعتن دستوتنا اندي تاس أدكوتنو دس يميلين أهون هل قزي إني من لالهو ينا درس سيهون بدارو بلال باكستي بدر نقراتشو بميكروفون دي أستلال فوتنا لهو ببدر سيهون دمو باكستي أبو عثيمين ويم دمو أمو عبدين استنقرات درسون دي أستلال فولا لهو كاهون جمرو كزاري جمرو اندزيه ألم مكنياتهم هلتهم اندسيستر سلوهون هلتهم راسات شو أتوماتيكالي اندزي بلو يحيدان نملو سلزي مايكو لأبو عثيمين النا لإثيو ثوال لهو بزا كزاو هلا يما انكلفات شن كزي درسوا المارتنو مايك فري وندموش السلام على رسول الله صلى الله عليه وسلم جزاكم الله خيرا استاذ ابو عثيمين رسو بهدو مجمريا بتام دسيلينيال نا سو لماسقدم فلغي نبره فقادنيا كهونو رسو بجمرو بتام دسيلينيال اجو ياساين مايك لابو عثيمين الكك والله الحمد لله الله رسون استاذ ابو محمد አሚራችን አስተማሪያችንና ከዚህ ከጎናችን እንዲሆኑ ላደረገው ጌታ ክብርና ምስጋና ይገባው። በጣም በጣም አላህን እናመሰግናለን። በዚህ በእኛ በኩል በጣም ደስ ይለኛል። እኔ والله ሙሉ በሙሉ ደስተኛና የምፈልገው ነገር ነው። እንዲያውም እኔ መመኘው አቡ መሐመድ የሁለታችን ሩሞች አሚር ብቻ ሳይሆን በአጠቃላይ የዚህ የኢትዮጵያውያን ሙስሊሞች ሩሞች በአጠቃላይ እዚህ አካባቢ ያሉት 4-5 የሁሉም አሚር ሆነው ልክ አሁን እርሶ እንዳሉት አንዱሩም ሌላ ቤታችን አንዱሩም ሌላ ቤታችን ሆኖ እንደፈለግን የተዘዋወርን በነጻነትና በፍቅር የምንማራው ሁሉ እየተለዋወጥን የምንነጋገረው ሁሉ ለዲን ጠቃሚ ሆኖ እስከተገኘ ድረስ የምንሰራው ነገር ሁሉ ሳንሳሳ ቢሆን ዱዓይ ሱነ ሁሉ ጊዜ ከዚህ በፊትም አንድ ሁለት ሶስት ጊዜ ሞክረው ያለው እነዚህ ሁሉም ሩሞች በአንድ መስመር ላይ እንዲመጡ አሁንም እርሶ በዚህ በሁለቱ ሩም አሚር እንደመሆኑ መጠንና አሁን የተናገሩን ነገር እኛ ኢንሻአላህ በስራን ተረጉማለን። ይሄ አርአያ ሆኖ ደግሞ ሌሎችም ሩሞች በዚሁ መስመር እንድንጣቀለል ለአላህ ዱዓ እናደርጋለን። ሌሎቻችሁም በየሩሙ በመተሩበት ሰዓት ይሄንን እንድታጠባርቁ ከዚሁ መልእክት እየሰጣችኋለሁ ኢንሻአላህ። ለምሳሌ ኢንተርፌስ የምትገቡ ወንድሞች ይሄን ዛሬ አቡ መሐመድ የተናገሩትን ነገር ምን ሀፕን እንደተደረገ በየሩሞቻችሁ በመተሩበት ሩሞች ይሄንን ግለጡና ምናልባት ልባችን ትንሽ እንትን ሊል ይችላል ልናስተዋስ እንችላለን ማለት ነው። ስለዚህ በበኩሌ ባጭሩ እኔ በጣም ደስተኛ ነኝ። ከአቡ ዑተይሚን ጋር ለመስራት በጣም ደስ ይለኛል። እንደ አንድ ሩም ሆነን እንሰራለን። ርሶም እንዳሉት አሚራችን አንድ ነው፣ አላህችን አንድ ነው፣ ዲናችን አንድ ነው፣ አድሚኖቻችንም ብዙዎቹ አንድ ናቸው። እና ከዛሬ ጀምሮ በሙሉ ልቤ ከዳሩ ቢላል ጋር አብሮ ለመስራት እና ከአቡ ዑተይሚን ጋር አብሮ ለመስራት በጣም ደስተኛ እና ፈቃደኛ ነኝ። ጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሰላታችንን እድሜዎትንና ጤናዎትን ጠብቆ እድሜያቸውን ያርዝምልን። ከሳቸው በየቀኑና በየጊዜው በተገናኘን ቁጥር ፍቅራችን እየጨመረ እየሄደ ነው። ስለዚህ ትምህርቱም እንዲገባን እርሶም ዱዓ ያርጉልን። በጣም ደስተኞች ነን። በዚህ አጋጣሚ በሩሙም በራሴም በበድርም ስም ሆኜ ይሄንን ለመግለጽ እድል ስላገኘሁ በጣም አላህን አመሰግናለሁ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وعلى آله وصحبه ومن والاه اما بعد أيها الإخوة والأخوات السلام عليكم ورحمة الله وبركاته. جزاكم الله خير الجزاء وندموتنا أحبتي. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. ونسأل الله سبحانه وتعالى أن يثبتنا على دينه اللهم وحد صفوفنا واجمع كلمتنا على الحق، اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان. الحمد لله انجديه كلاتنا عندما تاوكو نحن مسلمين، إنما المؤمنون إخوة، مؤمنوج وندما ما سوشناتشو ቁርአናቸው አንድ ነው ሐዲሳቸው አንድ ነው ዑለማዎቻቸውም በሐቅ ላይ ያሉና የአላህን ኪታብና የነብዩን አለይሂ ሰላቱ ወሰለም ሐዲስ በሚገባ ሰሃባዎች እንደተረዱት ሰለፎች እንደተረዱት የሚያስተምሩን የሚነግሩን ሁሉ ለኛ ትልቅ ቦታና ደረጃ አላቸው አላህ እነሱንም እንዲያቆይልን ሁሌም ዱዓችን ነው አልহামዱሊላህ እስከዛሬም ያው እንደሚታወቀው ኡስታዛችን ይህ የሚያስተምሩት ወደዛ እንደሚተላለፍ ይታወቃል ከኢትዮ እስላም ዳሩ ቢላል የሚተላለፈው ወደዚህ እንደሚተላለፍ የታወቀ ነው ምክንያቱም ምንድነው እዚህ የሚማሩት درس قال الله وقال الرسول سيهون لازم قال الله وقال الرسول ዳሩ ቢላልም ይወዳል በድርም ይወዳል ሌሎችም ማለት ነው ስለዚህ አልহামዱሊላህ ብዙ ጊዜ ኡስታዝ ሲያስተምሩ እዚህ የተላለፈ መሆኑ ስለማይታወቃቸው ነገር ግን አልহামዱሊላህ በወንድሞችና እህቶቻችን አማካይነት በተለይ አድሚኖች አላህ ይዛቸውን ይፈላቸውና የሚተላለፈውን درس ወደ ሌሎች ሩሞች እንዲተላለፍ እያደረጉ ለብዙ ወንድሞችና እህቶቻችን እንዲጠቀሙ እያደረጉ ነው ያሉት ስለዚህ በዚህ ላይ ማለት ነው ይሄ አልহামዱሊላህ ሁሌም አብረን ያለንን ሁሌም እኛ አላማችን አንድ ነው ቃይሱም ያአላህን ሱብሃነ ወተዓላ ረህመቱና ዝነቱን ለማግኘት ስለሆነ ድረስ በዚህ ላይ ማለት ነው የበፊቱም ያለነው እና ያለን ሐሳብ ነው ስለዚህ ምንም እችግር የለውም አላህ ሱብሃነ ወተዓላ حق ላይ የምንጓዝ ለحق የምንሰራ ሰዎች አላህ ያድርገን ነው ምለው الله سبحانه وتعالى بديناتين لا ينقوينا خير سران لمسرات جابكان الله سبحانه وتعالى كستت اندي تطبقنا علماء وچاتين بمحالاتين انديقوياچو نو ينيا علامنا دعاتينم كل غزي من منادرغو لذلك يي نو الله اعلم ماي ካቱ በጣም አመሰግናችኋለሁ ወንድሜ ኢትዮና ወንድሜ አቡ ዑሰይሚን አልহামዱሊላህ نعم ድሮም እንደዚህ ነው የነበርነው ተዋደን ነው የምንጓዘው አሁን ግን ለኑር ኑር ነው የጨመርንበት ለብርሃን ብርሃን ነው የጨመርንበት አድሚኖቻችን ደስ ሊላቸው ነው ሁሉም ሰሚ አድማጮቻችንም ደስ ሊላቸው ነው እና የጨመርነው ነገር ብዙ ነገር የለም ያው የነበረው ወንድማችነት አጸደቅ ነው ውበት ጨመርንለት እና ስትረስ አደረግነው አረጋግጠነው ደውል ምንለው እንጂ ድሮ እንትን ነበርን አሁን ወንድማች ሆነ ማለት ሳይሆን ሁላችንም እንደዚህ ማለታችን አይደለም እንደዚህ ቢሆንማ እዛ ያሉ እዛ ይገቡም ነበር እዚህ ያሉ እዛ ይገቡም ነበር ሁላችን እንደ አንድሩም ነው የምንጓዘው ያለነው ስለዚህ አልহামዱሊላህ ዳሩ ቢላል የራሱ አስተዳደር የራሱ ባህሪያት አለው የራሱ አድሚን አለው የራሱ ሱፐር አድሚን አለው የራሱ አሚር አለው እንዳለው እየተጓዘ በድርም ልክ እንደዚህ የራሱ እንትን ይያለው ላግን መረዳዳት መዋደድና አብሮ መስራት ይህ ነው ያልኩት ኢንሻአላህ አልহামዱሊላህ አላህ ይጨመርበት ይያልኩ የመጨረሻው ቃል ይህ ነው ወንድማችን ሐምዛ የምጨምርበት ቃል ላይ ጨምር እኔ ግን በዚህ እሳናበታቸው አለሁ ላለሁና አልহামዱሊላህ ረቢል ዓለሚን على كل ما انعم علينا والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين ዳሩ ቢላልና አንድ ላይ ቀላቀላል በሚለው እናንተ በርግጥ ሼክ ኢብራሂም ሲራጅ እና አቡ ዑሰይሚን እና እንዲሁም ኢትዮ የሁሉም ደሴት ተመካከራችሁበት ሊሆን ይችላል የምታውቁት ነገር ሊኖር ይችላል እኔ ግን ስለማላውቀውና ስላልገባኝ ነገሩ ያሰራሩ ሁኔታ ብታሰረዱኝ በሚል ነው እና ማውቀም ስላለብኝ ይሄን ነው አሰረዱኝ ባካችሁ ጀዛኩም الله الخير السلام عليكم እህታችን ሀጀሬ ወይም ዘግይተሽ ነው የገባሽው ወይም ነገሩ አልገባሽም ከሁለቱም አንዱ ነው ተቀላቀለው ለመስራት አይደለም አሁን አሜሪካና ሩሲያ ሁለቱም እነሱ እንኳን ተዋቸውና ፈረንሳና ብሪጣንያ አንድ አገር ሆኖ ማለቱ በጣም ይከብዳል ይህ ማለት አይደለም لكن ሁለቱም እንዳሉ ሆኖ ያንዳንዱ የራሱን አስተዳደር አለው የራሱ አሚር አለው የራሱ አድሚን አለው ግን ወንድምና እህት እህት መማቾች ሆኑ እንሁን እንረዳዳ አብረን እንስራ ያኔ አብረን እንሳቅ አብረን እንትነው ማለት ነው እንጂ ሁለቱም መቀላቀል የሚለው ነገር ካፌ የወጣ የለም ከአቡ ሁሴንም የወጣ የለም ከኢትዮም የወጣ የለም አባባላችን ምንድነው ሁለታችን አሚራችን አንድ ነው ደርሳችን ራሱ እሁድ ሰኞ እና ቀዳሜ እሁድና ሰኞ ማክሰኞ ነው ከዚህ ወደዚህ ተላለፋል ከዚህ ደግሞ ወደዛ ይተላለፋል አንዳንድ ለምሳሌ በድር ሩም ከዳሩ ቢላል አንዳንድ እርዳታ ይፈልግ ይሆናል ያኒ መተለን የቴክኖሎጂ እርዳታ የምን እርዳታ ያም ባንጻሩም እንትን ሊሆን ይችላል እና ሁለት ጎረቤቶችና ሁለት ሲስተር ሆነን እንኖር ነው እንጂ መጀመሪያ ኢትዮም አያቅም አብዑሰይንም አያቅም የሚታወቅም ነገር የለውም ያኒ አብረን እንስራ ማለቴ ሁለት ወንድማማችነት ፈጥረን በያለን ሩሞች አብረን እንጓዝ ማለት ነው እንጂ ተቀላቅሎ መስራት የሚባል ነገር አልወጣም ሊሆንም አይችልም ናም ማክፍሬ